እንደምን አረፈዳችሁ። እንግዲህ እንደምታዩት ቀን ይሄዳል፣ ሌሊት ይመጣል፣ ሌሊት ይሄዳል፣ ቀን ይመጣል። እድሜያችንም እዛ እንደ ወረቀት እየተጠቀለለ ነው። አላህ ነጃ ይበለ። እንግዲህ አላህ ሑስነል ኻቲማ ይስጠን። ወላሂ ዘመኑ ያስፈራል ወንድሞች፣ እንዴት እንደሚሮጥ ማድሪ። በሰዓት ስንት ኪሎ ሜትር ነው የሚሮጠው ያለው ይህ ዘመን? ገና ጁምዓ እንላለን፣ ዘወር ብለን ወደ ቀኝ ወደ ግራ ሳንዞር ሌላ ጁምዓ ይገባል፣ እንደገና ሌላ ጁምዓ። እኔ አንዳንድ ጊዜ ምን ላለሁ፣ እውነታቸው ነው ረሱ ሰለም የቅያማ ቀን ሲቀርብ አሉ፣ አንድ አመት እንደ አንድ ወር ይሆናል፣ አንድ ወር እንደ አንድ ሳምንት ይሆናል፣ አንድ ሳምንት እንደ አንድ ቀን ይሆናል። አንድ ቀን ልክ እሳት እሳት እንትን አድርገህ እስከምታጠፋው ያኒ የአንድ ቀን ጊዜ ይወስዳል። አባባላቸው ምንድን ነው? ሰው ሳይታወቀው ጊዜው እጥፍጥፍ እያለ ይሄዳል። ይገርማል። አሁን ልጄ እኮ 15 አመት ደርሰዋል ይላል። ማሻአላህ ማሻአላህ፣ ጎብዘዋል፣ ጎርምሰዋል ይባላል። የእሱ እድሜ ግን ይረሳል። የእሱ የተናገረው ሰው እድሜው 15 አመት እንደጨመረ ይረሳል። የሚገርመው ነው። አንዱ ዓለም ምን ይላል መሰላችሁ? አንድ ህፃን መጀመሪያ ሲወለድ አዳድ ብትሰጠው አሉ። አዳድ ታውቃላችሁ? አዳድ ይህ ቆጣሪ ማለት ነው። ቆጣሪ አውቶማቲካሊ የሚቆጥር ዝም ብሎ 1 2 3 4 5 6 7 እንደ ሰዓት እና ይህ አዳድ 80 ትሞላውና በ80 እንትን ታደርገዋለህ፣ በ80 ትሞላዋለህ። እሺ 80 አመት ማለት ነው። አሁን መጀመሪያ ሲወለድ ልጁ ህፃኑ አዳዱ በእጁ ተሰጠውና አዳዱ አይቆምም፣ ቆጣሪው አይቆምም፣ ይሄዳል። 80 79 78 77 76 ያለ ይሄዳል። ልጁ ይጨፍራል፣ ያድጋል፣ ይበላል፣ ይጠጣል። በእጁ ያለው አዳድ አያየውም። በቃ ወደፊት ነው፣ ወለ ወደፊት ወደፊት ወደፊት ወደፊት። ለካ አዳዱ ዝቅ እያለ እየጎደለ እየጎደለ እየጎደለ ነው የሚሄደው ያለው። አሁን ከአርባ አመት ዘወር ብሎ አዳዱ ሲያይ ለካ አርባ አመት ሄደዋል፣ አርባ አመት ይቀረዋል። እና ይህ ነው እድሜያችን ወንድሞች፣ በዚህ አይነት ምልክት ነው። የሚገርመኝ ነገር አንዱ ዓለም ምን አለ መሰላችሁ? የሰው ልጅ እኮ እንዴት ሞኝ ነው አለ። ሲመስለው እንዴት መሰለው? አንድ ሰው አለ በገመድ አንጠልጥሎ፣ እንግዲህ አውሮፓ እንደሚያደርጉት በባህር ደጃፍ ሆነው ምን ያደርጋሉ? እኛ በትግርኛ ህለለ እንለዋለን። ህለለ ታውቃላችሁ? ያን ህፃን ገና 2-3 አመት የሆነው አንድ ጠንካራ ጨርቅ ወይም ቆዳ በሁለት ዛፍ ታንጠለጥለውና ያኔ ታንጠለጥሎ ማለት ታስረዋለህ፣ በጫፉ በአራት ማዕዘን አስረህ በሁለት ዛፍ ታደርገውና ህፃኑ እዛ ታስቀምጠዋለህ። ከዛ ያኔ እንትኑ ህለለውን ታንቀሳቅሰዋለህ፣ ልጁ እንዲተኛ ማለት ነው። ሲተኛ በዛ በጥሩ አየር ይተኛል እዛ። እናቱ እንግዲህ ዝም ብላ ሌላ ስራ ትሰራለች። ከኔ ጋር አላችሁ? እና ይህ ዓለም ምን ይላል? አንድ ሰው ህለለ ቢያደርግ እዛ ህለለ ቁጭ ብሎ ሊተኛ አይደለም ሰውየው፣ ቁጭ ብሎ እዛ ወንበርና እንትን አለው፣ ያኔ ጣውላ አለው፣ ምን አለው፣ በየአይነቱ ምግብ ይመጣለታል። ማር ነው፣ ፍራፍሬ ነው፣ ጮማ ነው፣ ወጥ ነው፣ ምን እየበላ ዝም ብሎ ይበላል ይበላል ይደሰታል። ለካ ህለሌው ያኔ እንትኑ የተቀመጠበት እንትን በሀዋሁ ነው የተቀመጠው፣ ገመዱ ከላይ ወደ ታች ነው የታሰረው ማለት ነው። አንድ አይጥ መጣችና ሰውየው አያያትም አይጥዋ። ከዛ ከዛፉ በላይ መጣችና ገመዱ ዛሬ ትንሽ ትበላዋለች፣ ነገ ትንሽ ትበላዋለች፣ ከነገ ትንሽ እንደዚህ ያለች ጊዜ ይርዘም እንጂ ገመዱ ትበጥዋለች፣ መጨረሻ ትቆርጠዋለች። አይደለም ሰውየው አያቅም፣ ሰውየው እየበላ ነው። ወደ ታች ነው የሚያየው፣ ወደ ላይ አያይም። አይጧ ለካ የመጣች የበላች የበላች የበላች አንድ ቀን አክሲደንታሊ ዱብ ሊል ነው እንትኑ በታች ያለው እሳት በታች ያለው ባህር እዛ ሊሄድ ነው። ልክ የሰው ልጅ እንደዚህ ነው አሉ ወንድሞች። አታቅም አንተ ዝም ብለህ ወደፊት ነው ንግድ ትነግዳለህ፣ ታገባለህ፣ ትፈታለህ፣ ትበላለህ፣ ትጠጣለህ። ገንዘቡ ከየት እንዳመጣኸው ግድ የለህም፣ የት እንደዋልከው ግድ የለህም። ስንት ሰው አበሸክ፣ ስንት ሰው አናደድክ፣ ስንት ሰው በሀሜታ አነሳ፣ ስንት ሐራም ገንዘብ በላ፣ ስንት ምን አደረክ፣ ስንት ምን አደረክ፣ አታቅም። በቃ ወደፊት ወደፊት። ለካ ገመዱ እየተበላ እየተበላ እየተበላ፣ አንተ ደግሞ አታቅም። አንድ ቀን ሊቆረጥ ነውና አንተ ወደ አስፈለ ሳፊሊን ወደ ገደል ልትሄድ ነው ይላል። አላኩል ሐል እኔ በሲ ሁሉ የተናገርኩት ምንድን ነው፣ ወንድሞች ልብ በሉ። ሐቂቀተን እንሳሳትም ማለት አይደለም። ወንጀል እናደርጋለን፣ እንሳሳታለን፣ ያኒ ብዙ ነገር እናደርጋለን። ግን ያው እድሜያችን ልክ እንደዛች ቆጣሪ ወደ ታች ወደ ታች ወደ ታች ወደ ታች እየሄደ ነውና ትንሽ ስለሱ ማሰብ ጊዜ እንስጠው ወንድሞች። ስለሱ የሚያስብ ሰው ሁሉ ጊዜ ዝግጅት ሊያረግ ነው ከሞት በኋላ ያለው በጣም በጣም በጣም አንገብጋቢ የሆነው ሁኔታ ለሱ ዝግጅት እንድናደርግ ብዬ ነው። ኦኬ፣ አሁን ወደ ትምህርታችን ሄድና በጣም የተወደደችው ሱራ ሱረ ተባረከ አለዚ ቢየዲህ ልሙልኩ ወአላ ኩል ሸይን ቀዲር አልዋቅያ አልሙንጂያ ብለው የሰየሟት ነቢያችን ሰለላሁ ዐለይሂ ወሰለም ሱረ ተባረክ 30 አያ ነች። ወላሂ እንኳን በሕፍዝ ሳይሆን እንሻላ ኪታብ እያየ ተባረከ አለዚ ቢየዲህ ልሙልኩ ከመተኛትህ በፊት ያኒ ምን ትወስዳለች? 3 ሚኒትስ ሙምኪን አትወስድም፣ 3 ደቂቃ 4 ደቂቃ ከመተኛትህ በፊት ከቀራሃት ዓዛብ አልቀብር፣ ስንት ሰው በዓዛብ አልቀብር ሲደበደብ፣ ሲጨፈጨፍ፣ ሲሰቃይ፣ እሳት ሲቃጠል፣ ይህች ሱራ ተማጉታ ተማጉታ ከዓዛብ አልቀብር ታድንሃለች ማለት ነው። ስለዚህ ይህችን ሱራ እንግዲህ መጀመሪያም ተናግረናል እና እንትናርግ እንጠብቃት ወንድሞች። ቆይ እስቲ እንትናርጋት። እሺ ሞባይሉ ነው ይረበሽ። ሱረት አልሙልክ ትባላለች፣ ሱረት ተባረክ ትባላለች። በየማታው የቀራት ከዓዛብ አልቀብር ነጻ ይወጣል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። እስቲ አንዱ ከእናንተ ሆምወርክ ልሰጠው፣ ግን ላሁን ላሁኑ ጊዜ ለነገ አይደለም። ለብቻውን ሄዶ እዛ ትንሽ ገለል ብሎ ሱረት አልሙልክ በመጠነኛው በመካከለኛው አቀራሪ ቅራትና ስንት ደቂቃ እንደምትወስድ ይንገረን። እሺ እስቲ እስቲ መኩሩ፣ አንዳንድ ሰዎች ስንት ደቂቃ እንደምትወስድ መኩረን ንገሩንና አሁን አንዲት እህታችን ወይ አንድ ወንድማችን ከቀራ በኋላ ብትነግሩን ደስ ይላል። ሁሉ ሰው እንዲወዳት ሱራ ማለት ነው። እሺ እንግዲህ 19ኛው አያ ብለን እንጀምራለን ዛሬ። የሚቀራልን ያው ድምጽዋ የናፈቅ ነው። የት እንዳለች አላቅም ወላሂ፣ ጠፋች ልጅቷ። አይዋ ኡሙህያም ኡሙህያም ፎር ኤቨር። እስቲ ያ አንጎርጉሪ ውስቲ በጣም ወላሂ፣ እኔ ፐርሰናሊ በጣም ድምጽዋን የናፈቅኩት የእሷ አቀራር ሐቂቀተን ደስ ይለኛል። እና ከ19ኛው እስከ 30ኛው አያ سورة تبارك عند تكاري مايك فريلانشي. السلام عليكم ورحمة الله وبركاته. تسمعي سمالك ما شاء الله، جزاكم الله الفخر أستاذنا هتوت عند موسيه اللاتشوم، جزاكم الله الفخر. أعوذ بالله من الشيطان الرجيم. أولم يروا إلى الطير فوقهم صافات ويقبضن ما يمسكهن إلا الرحمن إنه بكل شيء بصير. أمن هذا الذي هو جند لكم ينصركم من دون الرحمن إن الكافرون إلا في غرور. أمن هذا الذي يرزقكم إن أمسك رزقه بل لجوا في عتو ونفور أفمن يمشي مكبا على وجهه أهدى أمن يمشي سويا على صراط مستقيم قل هو الذي أنشأكم وجعل لكم السمع والأبصار والأفئدة قليلا ما تشكرون قل هو الذي ذرأكم في الأرض وإليه تحشرون ويقولون متى هذا الوعد إن كنتم صادقين قل إنما العلم عند الله وإنما أنا نذير مبين فلما رأوه زلفة سيئت وجوه الذين كفروا وقيل هذا الذي كنتم به تدعون قل أرأيتم إن أهلكني الله ومن معي أو رحمنا فمن يجير الكافرين من عذاب أليم قل هو الرحمن آمنا به وعليه توكلنا فستعلمون من هو في ضلال مبين قل أرأيتم إن أصبح ماؤكم غورا فمن يأتيكم بماء معين صدق الله العظيم جزاكم الله الفخار ما يكفلك صدق الله العظيم وبلغ رسوله الكريم ونحن على ذلك من الشاهدين والشاكرين والحمد لله رب العالمين حقيقة يه عينتها قرار من جنو النزي بتلفزيوننا بتنو بريديو ميكارو كزيه بلاي قرار لبيه من نقر انتنا للم تجوجو يتطبق ድምፁ ዜማው የተስተካከለ ስማኝ ስማኝ የሚል አቀራር ሐቂቀተን ማድሪ እናንተ ምን እንደምትሉት ግን በጣም ነው ያጀበን ይሄ አቀራራርና አላህ ይጨምርላት ነው መለው ፈ የሚገርም ደሞ የትንፋስ ዋርዝመት ነው ደስ የሚል አንዳንድ ሰው ጥሩ ሆኖ አቀራሩ ጥሩ ሆኖ አንድ አያ በሶስት ትንፋስ ይቀራዋል እና ትንሽ የቁርአን ውበት ትንሽ ዝቅ ይላል ግን አንድ አያ ሳትታሰርፍ ሳትጨነቅ ሳትጨናነቅ በአንድ ትንፋስ ስትቀረው እና ደግሞ ያንድ ፊደል ያንድ ቃል ተጅዊድ ሳትታሰር ወይ ቃሉን ሳትዘልም በተጅዊዱ ተጠብቆ አንድ አያ ሱብሃንአላህ እኔ አልችለው እኔ አሁን አንድ አያ በዚህ አይነት ቅራ ብትሉኝ እንደሷ ትንፋስ ሊኖረኝ አይችልም እና ሐቂቀተን ይህ ሀብት ያለው ይህ አይነት ድምጽና ይህ አይነት ዜማ ያለው ለዘፈን አይጠቀምበት ለስድብ አይጠቀምበት ያኒ ለማንኛውም አንጎርጉሮ እንደዚህ የምትሉት አይጠቀምበት ለቁርአን ቢጠቀምበት نقول شكر الله على نعمته شكر ማለት አሉ ወንድሞች በሰጠህ ኒዕማ ተጠቅመህ እንትን ስትል ነው ባለ ገንዘብ ሰደቃ ሲሰደቅ ባለ ጽሁፍ በጽሁፉ እስልምናን ከፍ ሲያረግ እንደዚህ በየሱጦታው ማለት ነው እና ኢንሻአላህ ወደ ተፍሲር ከመሄድ በፊት አንዲት እህታችን ባለፈው 3 ቀን አንድ ጥያቄ ጠየቀችኝ ከሴቶች ሰብስበን ነበርና ይህ ቁርአን ከተቀራ በኋላ صدق الله العظيم ማለት ቢድዓ ነው ክልክል ነው አሉኝ እና ምን ታያለ ብላ ጠየቀችኝ ኦኬ ብዙ ሰዎችም እንደዚህ ሊሉ ይችላሉ መልሱ ምን መሰላችሁ በመጀመሪያ ደረጃ ሰው ቁርአንን ሳይገላብጥ ፈትዋ መስጠት በጣም አደገኛ ነው ኦኬ ለምሳሌ ልበላችሁ ቆይ እስቲ ጆ ያኔ ሞባይሉ እየረበሸኝ ነው አንድ ጊዜ ልዝጋው እና ቢድዓ ነው አሉኝና እንዴት ነው አለችኝ እንዴት መሰላችሁ ወንድሞች አንድ ቢድዓ የሚባለው ነገራችሁ አንድ ነገር ሁሉ ጊዜ ባንድ ቦታ ስታስቀምጠው ለምሳሌ ያኒ سميع الله لمن حمده ስትል በሰላት ምንድነው የሚባለው سميع الله لمن حمده ማለት ربنا لك الحمد وهو ربنا ولك الحمد حمدا كثيرا طيبا تلاله هذا اللب عند سوقن سمع الله لمن حمد سل حمدا كثيرا وشكرا له بلو اشي سالة واي بطلم قن هل قزي بزيه بوتا بزيه زمن يهنك المالك بدعان لو علن اشي لمسالي سوي موتال ከሞተ በኋላ ለሞተው ሰው ያሲና ተባረክ ይቀርአሉ ቢድዓ እንለዋለን አንድ ሰው ያኒ ለምሳሌ ሲሰግድ ኮፍያ ካላደረገ ሰላቱ አይሆንም የሚል እምነት አለውና ሁሉ ጊዜ ሰላት ሲሰግድ ኮፍያ ያደርጋል ኮፍያ ካላደረገ ወደ ቤቱ ተመልሶ ኮፍያ ያደርጋል ንጉል ለው ያኺ ማን ማና ለህ ይሄ ነገር ሰላት አለ ኮፍያ አይሆንም ያለ ሰው የለም እንላለን እና ምን ማለት ነው ሁሉ ጊዜ እንደሱና አስቀምጠህ ራስህ ነቢያችን ያላደረጉት ነቢያችን ያላሉት ያላዘዙት እንደሱና አስቀምጠህ ሁሉ ጊዜ ስታረገው هذا ቢድዓን ለሃለን لكن መሰረት ያለው ነገር አለ ለምሳሌ እስቲ እንዳላርዝምላችሁ صدق الله ማለት ቁርአን ቀርተህ እሺ كذب الله እንበል ወንድሞች ጥያቄ صدق الله ካላልን كذب الله እንበል ለክነው ቁርአን በተቀራ صدق الله ማለት ሁሉ ጊዜ እንደዚህ ካደረክ ቢድዓ ይሆናል ለምሳሌ ምን ብላ መለሰች እህታችን والله ቁርአን የሚያስተምሩን شیخ شیخ ابراہیم የሚባሉ ስላሉ ቁርአን ሲቀራ صدق الله العظيم ስለሚሉ ለዚህ ነው صدق الله የሚል አለች አይደለም እና ምን አልኳቴኔ በደንብ ከተከታተለሽ ሁሉ ቁርአን ይቀራ صدق الله للميني عند عند غزي نو اهون قران سيقرا ابن جمال سيقرا ام هيام ستقرا ام فتحيه ستقرا ام بلال ستقرا كل غزي صدق الله العظيم وبلغ رسول علم الف الف وغن صدق الله لله يي دمو بالقران عليه بسوره ال عمران قطر 95 ايا بتنبو اذا تاغنيالاچو يي قال يقول سبحانه وتعالى بذيك سوره قل صدق الله قلبك قالوا الزهلي قل صدق الله فاتبعوا ملة إبراهيم حنيفة وما كان من المشركين بل من الأدب من الأدب ما نم نقر يا الله قال ست سماء الله أكبر والله صدق الله مالت بتقام يودد لنجي انديت بدعي هنال إنا لمسالي أبو أنيس عند نقر ينقرال من لو الله أبو أنيس والله العظيم أنتنا قري مالت نورنا قلها إنا نعم أبو أنيس قل صدق الله بسورة آل عمران اندزي واندموش يعني إني أهون أندند آيا سامت آ سوچو بتقام يعني سلمي ما تاباتشو آياو بإزي بتصوفو بتقام كونجنو حسنات اندمي أدرقو حسنات الله حسنات زاريل لما سلم إيش حسنات أنا نقزي إني أن يعني كتوبيكاتشن يا هنا لينا عند مثال آيات آيات آيات آيات سامتا أنت إزي تصفى والله هذا اللم انقدي طلبة العلم قال له شيخ ابراهيم كيت نو ينببو ايه ايا بلو يعني ما تتباچوال انت امتت ازي قچ ستارغو اياونا سوراونا يا ايا قطر يا ملكتال بتام دسيلاچوال معناتنو انا بسوره ال عمران 95 ايا قل امر كونوي قل صدق الله الهلال سلازي لك اند سنه نوسدو ማንኛውም ቁርአን ተቀርቶ ሲጨረስ ሰደቀላህ ማለት ልክ ነው ቢድዓ ነው ላኪን አንዳንድ ጊዜ ግን የአላህን ስድቅና የቁርአንን ሳድቅ መሆኑን ቁርአን ለማመልከት ሰደቀላህ ብትል እንዲያውም በጣም የተወደደ ነገር ነው አሁን ሐሰናት ትናንትና ኮ እንደዚህ እንደዚህ ተገኘና እንደዚህ እንደዚህ እንደዚህ በየመለስኩላቸው ሲል ሰደቅተ ወላሂ ወለት ተናገርክ ማለት ጥሩ ነው خلاصة الكلام باجروا لساتروا قرآن سيقرأ هلو جزي عند السنة أدرغن صدق الله أنبالنجي الله صادق مهول ما بملاساتشن بلباتشن ممسكر اللبن إلا لهم إشي أهون قدي ودى تفسير نهي يسمانا تشو آياتوش من إلا له يا أخوة لاحظوا الله سبحانه وتعالى بزي أهون يتنببوا آية مالتنو لحظة سنتينيو آنو يا نبابتشو أو أسرزت أنينيو آية من إلى الله سبحانه وتعالى أولم يروا إلى الطير فوقهم صافات ويقبض ما يمسكهن إلا الرحمن إنه بكل شيء بصير الله سبحانه وتعالى لما أخبرنا بنعمة الأرض يتشمريت انديت اندفت ارات كزيه بفيت يالو اياتنا اقره مناله هو الذي جعل لكم الارض ذلولا فامشوا في مناكبها وكلوا من رزقه وإليه النشور عليه مريتوا لن تتمشي ادرقوني يفت اراتنا داقوتهم كربتهم كلكولتهم منامنهم بهرهم ميداهم هلو لسولج امشي ارقيني يفت اركواتنا بجربوا ايهداتشو بلو تأتو نقدو سرو اندفلقاتو تزنانو على الله سبحانه وتعالى اهون قتلو فقال ايضا انظروا الى ما فوقكم اهون قتلو من علي مريتوا بدم بارقاتو ايتنا سنتي الله تأمر اندال لدم وتملكتو علي قتلو من علي استي ودلاي دم وستي ودلاي ودى سماي استي قراب لاتو استي ايتو ودى سماي مدنو متايو اولم يروا الى الطيري فوقهم صافات ويقبض ما يمسكهن إلا الرحمن إنه بكل شيء بصير استوى دلائي يوثنا وفوش باند قزي هلت سوست موت وفوش تسبسبو سيهدو ويم لبتشوا عند وفس التهيد تاقال لاتش وفوش اندالو أمببو ستين سايكلو بيدا من أمببو اندموش وفوش اللو كساوث أفريكا ودي أوستراليا هيدالو كساوث أفريكا تسبسبو ودا أستراليا هيدالو من هلاتشو النسو يقالو تسبسبو بكرمت كساوث أفريكا ودا أستراليا هيدالو كرمتو بتام ترو نقر سلال للزامان لنقراتشو علاكم الزاق ويتو تنش كساوث أرات واربو هالا دمو نقرو موك ومكسيل ودا ساوث أفريكا يملسالو عندقا هيدالو عندقا يملسالو ودا الزاق وجاتشو يسروث وجو بزاي ودا الزاق يملسالو አንዱ የጠፈር አስተማሪ ምን ይላል አንዳንድ ወፎች አሉ 10000 ኪሎ ሜትር ይሄዳሉ አለ 10000 ኪሎ ሜትር ደርሶ እዛ ጉዳ ያላቸው እዛ ተመግበው በልተው ተዝናንተው ይመለሳሉ ይሄ እኮ ነው የሚያመለክተው አላህ اولم يروا الى الطير فوقهم ودلا እንደዚህ በልና እነዚህ በያይነታቸው ወፎች ያቸው እስቲ والله والله الزهر رمي لنا وهون سلوف اسبتا قال له وند استني طيقه اونتي نو سلوف يوف تامر الله انديت اندفطراچو من ايت اندالاچو ما نم سو اسو يالكم لكن الله من لال تملكت جي وفوچ طيب ليلاس من ملكت وندموچ اولم يروا الى الطير فوقهم صافات يعني هلت كنفاچو زرغتو سيهدو اتملكتو الى الله سبحانه وتعالى ሁለት ክንፋቸው ይዘረጉና እንደገና ወያቅብድና እንደገና ደግሞ ስብስብ ያርጉታል እንደገና ይዘርጉና ስብስብ ያረጋዋታል እንደገና ይሰበስቡና እንደዚህ ያርጉ ነው የሚበሩ ወፎች ካያችሁ እና ሁለት ክንፋቸው ሰፋ ያድርጉና ይዘረጋሉ ትንሽ ቆይቶ ደግሞ ያኒ يقبضونه ويقبضنا طيب بزيه هواه بزيه نفاس بزيه ماننتو يالتاوك ايه كمريتنا كسما ياللو ترقيا يللو منقدي يللو ما يمسكهن ما انو ميزاتشو ما انو يمشكماتشو ايود كوموي الى الله سبحانه وتعالى ما يمسكهن ما يمسكهن الا الرحمن اني كالهنكو بستكر ማን ነው እነዚህ ወፎች በአየር ተንሳፎ ሲሄዱ ግራቪቲ ያለ አይደለም ለምን አይስባቸውም ለምን ያወድቃቸውም ኢላ الرحማን እነሆ بكل شيء بصير يقول صافات ተመልከቱ والله القران ስንት ስር ነው ያለው والله እስላሞቹ ተኝተዋል በቁርአን ረገድ ከመጣን ሁሉ ሰው ተኝተዋል والله يقول اولم يروا الى الطير فوقهم صافات صافات በአማርኛ ሁለት ክንፋቸው ዘርግቶ ማለት ነው እንደገና ትንሽ ሄዱና ወይቅብድና እንደገና ሁለት ክንፋቸው ያኒ ምንድነው ብሎ ይመልሱትና እስር ያርጉታል እርዱኝ እስቲ በአማርኛ ወይቅብድና አቧኒስ ያኒ ስብስብ ያርገው ስብር ያደርገዋል እሺ ስብር ያደርገዋል ስብስብ ያደርጉታል እሺ ኦኬ ምን አሉ ዑለማዎቹ ምን علماء في هذه الآية أمر عجيب له في هذه الآية شيء مستمتو مليون مسلموش يما يكوت عند مستيرها لزيها له من دنو قال صافات عليه ولكن لم يقول قابضات لببلو ولم صافات ويقبضنا نويا لو نجي صافات قابضات على لماله لأن الأصل في الطيور إن الزيه وفوش دنبنيا يمي بروت حيل صفات نوالو هلت كنفاتشو سيزر قنو لا تستطيع أي طير إلا وأجنحتها صفات إن عندي توف كمريت تنستا ستهد هلت كنفوا كالزر قاتش عند متر لتنسفف ولتهدات شلن بأير طيب ويقبضنا ويقبضنا لنجي قابضات العالم لمن اصلا انتنو يعني مبررو بكنفو سيتامروت عدلم طيب لمن دنو ميتامروت سنتنو لمن دنو ميملسوت السر يميارغوت وسبسب يميارغوت لمن دنو قالو لياسرفو نو عليه وندموش يهن مستير تملكتو صافات ويقبضنا يقبضنا مالت تدخل يعني ليصرفوا سيفلقوا نو سبسب يميارغو تنجي سبسب بميارغو اي برو مالي سبسب بمارغ اي برو استي بحالا درس شرس بمارني ارغاچو طرار مارني ارغاچو غلصوت انا اولم يروا الى الطير فوقهم صافات يهي ما برريا نو صافات يعني زرقت يميادرغوت لي بر سنو 100% يمابرر حيلو صافات سيهون نوالو طيب قابضات العالم قابضات كاله صافات ان قابضات هلتن ميابر لالن لكن لا ويقبضنا هذا اسم وهذا فعل ويقبضنا ان صاف يعني سيزرغوت تنش لميدكموت اسرف يسرفالو اندغنا يزرغالو تنش قويته دومو يسرفالو لمثال استي انت عينه افتته سنت دقيقه لتقويت تشلاله اوتوماتيكالي አይኑ ይዘጋል ይከፈታል ይዘጋል ይከፈታል አይደለም ደ ወንድሞች ጠይም መዝጋቱ አይኑ ሲዘጋ ታያለ አታይም ለመቼ ነው የምታየው አይነ ሲከፈት ብቻ ነው ጠይም ለምን ነው የምትዘጋው እኔ አልዘጋው አውቶማቲካሊ ስለሚደክመው ይዘጋል እንደገና ይከፈታል አይኔ ስለሚደክመኝ ይዘጋል እንደገና ከፍተዋለሁ ማየት አይነ ስትከፍት ነው ስትዘጋ አታይም ግን ለማሳረፍ ነው ይሄ ደሞ እነዚህ ደሞ አሉ اصلن مبررو ሁለት ክንፋቸው ሲዘረጋ ነው እንጂ يعني سبسب ሲያረጉት ለማሳረፍ ነው አሉ طيب لان الاصل في الطيور صافات لا تستطيع الطير الا لا يستطيع اي طير ان يعني ان يطير بجناحيه الا صافات اوكي كذا قتلوا من علي جاء عارض للاستراحة يهن قابدات يميلو ويقبضنا بمحكل قبطو ليصرفوا يميادرقوا تحركان وعلي يعني تطير وجناحيه صافات فإذا أرادت أن تستريح قبضت جناحها أوكي فتقول الأصل فنقول أخواننا الأصل والنو نلالن في الطيور بوفوش والنو حين تطير أجنحتها صافات يعني مزرقتها اللبت ولا يمكن أن تطير وجناحها قابضات أبدا نا ستبر انتنو يعني هلتك نفوا سبسب ستارقو لما سعرفنا ونجي سبسب أرقا تنش بتيت ودكالج قال أحد العلماء تملكت انقدي من فائدة اللوية قال لو عرف المسلمون معنى هذه الآية منذ 1400 سنة لسبقوا الغربيين في صنع الطائرات اسلاموش يه آية كوردي اندشي أرات متو آمت هنوال እስላሞች ተንይተዋል ይሄን ምስጢር አላወቁም ይሄን ምስጢር ቢያውቁ ኖሮ ግን ከምዕራባውያን በፊት አውሮፕላን ይሰሩ ነበር አለ አስለን አውሮፕላን የተሰራ ከዚህ ምስጢር ይወጣ ነው አሉ። طيب كذاس لان الطائره له الطائره ይሄን አውሮፕላን ከአገር ወደ አገር የምንሄድበት ጣይረ لان الطائره التي نراها يستحيل ان تقبض جناحيها يدومو اديس سنتنو ونوت كون والله يستحيل امبوسيبل عندت طائره اوروبلان وف اندمتارغو يقبضنا يعني هولت كنفوات زرقانا ستدكم دومو سبسب تارغوالج اندزي طائره ايتاچو تاقالاچو اندموچ يلم مكنياتوم هولت كنفوا لاند سكند انكون اوروبلانو سبسب تارغو تودقالج مستيرو انغدي صافات بكملوا قالوا لان الطائره التي نراها يستحيل ان تقبض جناحها والا تسقط سقوطا والله تعجبت كثير جدا يهن مستير ساجن جرمن ثم قال سبحانه وتعالى ما يمسكهن ما انه ميزاتهن الطائرات الا الرحمن الرحمن يعني الله سبحانه وتعالى يعني العاده ይህን ደሞ ያንዱ የዩኒቨርስ የሚያጠና ሳይንቲስት ነው ያለው ምን አለ يعني العاده له العاده يعني እኛ የለመድነው ኖርማሊ ሎጂካሊ የምናየውና የምንሰማው العاده في قوانين الجاذبيه earth gravity አለ አይደለም earth gravity ምን ያደርጋል ማንኛውም ነገር ወደ ላይ ከጣልከው ግዴታ ተመልሶ በመሬት መውደቅ አለበት አይደለም ወንድሞች ከነጋላችሁ ያላችሁ ወንድሞች ድንጋይ ከጣልክ ይመለሳል የፈለገውን ነገር ብትጥል ወደ ላይ ግራቪቲው ስለሚስበው ግዴታ ወደ መሬት መውደቅ አለበት አለ تقول كل شيء رمي على الهواء لابد ان يسقط من جاذبيه الارض ይሄን እናምናለን እያየነው ነው ደሞ በተግባር طيب لماذا خالفت الطيور لمن ان ذي وفوتش يهن حق الله اسقمطو بنفاسو بهواهو بيونيفرسو ياسقمطو حقنا قانون انديت خالفه يهتشن ان ذي وفوتش يهن لمن يهن حق صبرا زمبلا يعني تهدالچ ود لاي انديت تشالچ امرنياو گلصنو ان ذي وفوتش الله اسقمطو يا جرافيتي فورمولا يهن صبرا زنبلا ودى سماي 100 كيلومتر ودى لا يتهيدالتش انديت شالتش تقول كل شيء رمي على الهواء لابد أن يسقط من جاذبية الأرض طيب لماذا خالفت الطيور وهي لا تسقط وفش لمن يودكم اندهق عند فرمولا كوني هلو ودى لا يهدى يودك أهلنا الجواب جواب لنقراتشو في الآية نفسها ما يمسكهن إلا الرحمن الله سلمي ذاتشو نو انجيب فرمولاو ان ما مودك نبرا باتشو ما يمسكهن يهن لما ملكتنو يفلقوا الله سبحانه وتعالى اولم يروا الى الطير فوقهم صافات ويقبض ما يمسكهن الا الرحمن جرافيتو ادلم الشي بلو يلققاتشو ادلم جرافيتو ما تهزوال ودتاش اندي سيباتشو لكن ما يمسكهن الا الرحمن አንዳንድ ጊዜ ወንድሞች እኔ ይሄን ዛሬ ያለባት ታቃላችሁ ቆሌ ቆሌ እንላለን በትግርኛ ዛሬ ያለባት ሴት ምንድነው ምትረት ከመረቀነች ሀይ ሀይ ሀይ ትላል ጭንቅላጧ ትስታለች والله አንዳንድ ጊዜ እኔ ቁርአን እንደ የማላውቁ ምስጢር ሳገኝ የዛር እንትን ይዘኛል እመረቀናለሁ በጣም ወደዋለሁ اذن طيب لكن كيف يمسكها الله هنا ده الله نملس الله انديت يزاتال وهو خلاف المعروف قانونون ويم دمو يفورمولان حق صبرو انديت يزاتال الجواب ما يمسكون الا الرحمن وهو قادر على كل شيء شايس لهونه يزاتال طيب اني انديت يزاتال بلن سنطي يهن طياقه بللا طياق الملس وندموج كيف منع النار كيف منع الله النار من احراق ابراهيم سيدنا ابراهيم يعني ترارا يمحل اسات تقاتلو 1 كيلو متر رقه لابراهيم تبلو يتقاتلو اسات 1 كيلو متر رقه موقته يسمح نبر كقاتلو يتنسى እዛ ወርውሮ እንዲያውም እንደዚህ ሊያስገቡታል አልቻሉም ሸይጣን ኢብሊስ መጥቶ ነው ያማከራቸው በዚህ በወንጭፍ እንትን ምንድነው ምትሉት በቀስት ምናምን አድርጎ ነው የጣሉት እዛ ገባ አይደለም አንዳንድ ዑለማዎች የሚሉት አንድ ወር ተቃጠለ እሳቱ ንጉሱና ሚኒስትሮቹና ህዝቡ እሳቱ አመድ እንዲሆን እየጠበቁ ነው ኢብራሂም እንግዲህ ዘ አመድ ሆነዋል ብለው እየጠበቁ ናቸው ካንድ ወር በኋላ እሳቱ ሲጠፋ ኢብራሂም እዛ በወንበር ቁጭ ብሎ ከጀና የመጣለች ወይንና ዘቢብና ቀዝቀዘ ውሃ እየበላ ይጠጣ አገኙት ማን ነው እሳቱ ምናውቆ ተቃጥላለች ለኢብራሂም አላቃጠለችም ለምን ወንድሞች يقول سبحانه وتعالى قلنا يا نار نعم يا نار كوني بردا وسلاما على ابراهيم قالت አንቺ ተቃጥያለሽ ለማቃጠል ነው የፈጠርኩሽ አሁን ግን ለኢብራሂም በርድ ቀዝቀዝ በሊ ደሞ እንዳታሰቃዩ እንዳትጎጁ በረዶ እንዳትሆኚ ሰላም ሁኚ ሰላም ሁኚ እኔ አንዳንድ ጊዜ እውነቴ ነው ያናር ይላታል ያኒ ኩኒ በርደን ቀዝቀዝ በዩ የእሳት ቃጠሎ አነሳላት አላህ ስብሐ ወተዓላ ደሞ ሰላም ሁኚ በሌላ እንዳይጎዳ አላህ ስብሐ ወተዓላ طيب ليلى دمو كيف منع النار كيف منع سكين ابراهيم باللوا بغردال بريردال طيب بغنار يبغنا يبري احيا انغت يقرط بلاوا يا اسماعيل انغت هايقرطم وندموچ نعم كيف منع السكين ابراهيم سيدنا ابراهيم لجاچو اسماعيل لما رد سيفلغو በቃ እንደዚህ ማረድ እንብ ያለ እንትኑ ቢላዋ እንብ ያለ ማረዱ ከዛው ሐላ ሰይድና ጅብሪል አንድ በጊዜው መጣና ያ ኢብራሂም لقد صدقت الرؤيا الله سبحانه وتعالى عززه ادركና درسه አሁን እንካ ልጅህ اسماعيل ተውና ይሄን በግረድ ብሎ ሰጠው الله سبحانه وتعالى طيب ليلى كيف البحران ሁለት ባህር አሉ ሂዱና እዩት ወንድሞች በዚህ በፓሲፊክ ኦሽን ነው ወይ በሌላ ኦሽን ነው ያለው ድሮ ኮሮ አላህ ከፈጠረው ጀምሮ ሁለት አይነት ውሃ አሉ በባህሩ አሁን እኛ ተኝተን ሁለት ባህር ሁለት ባህር እንላለን እነዚህ የባህር የሚያጠኑ ሳይንቲስቶች ግን ብዙ ነገር ነው የተማሩት እነሱ ስለዚህ ሁለት ባህር አሉ አንዱ ጥሩ ውሃ ያለው እንዲያውም አሳ የሚሽከራከሩበት ውሃ ነው አንዱ የሞተና ምንም አይነት ህይወት የሌለው ውሃ ነው ሁለቱም ግን አብረው በአንድ ቦታ አሉ بمحكلاتشو عند مغارجانا عند انتن دمبر أدرقلاتشو الله سبحانه وتعالى يقول سبحانه وتعالى وهو الذي مرج البحرين هذا عذب فرات عندو باندو بوكولي اللو وها عذب دسيل ستتا فرات وهذا ولتنيوس ملح أجاج شوامي هونو مدفو وها ترو وها هلتن باند تكمتوال وجعل بينهما برزخا وحجرا محجورا يا علم سوت تسبسبوا ومتو هلتم لما ادبالك بيفلقوا ادبالكتم مكنياتهم بمحكلاتشو الله تلك قدب ادرغي تلك قدب ادرغي بعيني ما يتاي ኢማጂነሪ ሆኖ ግድግዳ ደረገና ሁለቱም ጨዋማና ጥሩሃ ሊገናኙ አይችሉም وهذه ايه من ايات الله طيب ليلى كيف فلق البحر لموسى سيدنا موسى 600 ወታደሮች ይዞ እየሮጠ እየሸሸ ሲሄድ እና አልቂ عصاك قالوا الله سبحانه وتعالى ببترو ارغو متالونا بحرون سيمتا فلق البحر بهولت تكفلنا سيدنا موسى ك600 ወታደሮች ወጣ ከወጣ በኋላ ነጃ ሲወጣ አንድ ሰው ሳይቀር ሲወጣ فرعون مليون ወታደር ይዞ በዛ بحر ገባ الله سبحانه وتعالى بحرو اندنبره ملسونا هولتهم تغنانيو بقن بغراي نبرو بحر فرعون كوتادروچو ازا ستمنا ازا قر ما نو اندزي هم يارغو بحر يي قاي بحر كو نو بحرو قاي بحر 1000 كيلو متر عليه بحر بنتنو باغراچين بزي بنتنو ينبرو انا يهن بهولت فلقو لموسى ياوطاو لفرعون غن يا ستمو انديت شال الله سبحانه وتعالى طيب ليلى كيف انزل القمر يه قرقا يمنايو كمريت بلاي هونو سايزو الله سبحانه وتعالى بهولت كفلو لنبياتين ياوردلاتشو كيف كيف هذا يقول سبحانه وتعالى اليوم بسو سمنو عند سوره يتوقع سوره القمر الى له ادلم دي الله سبحانه وتعالى من دنو ميلو سوره القمر اقتربت الساعه وانشق القمر الله سبحانه وتعالى لنبياتين تامر سيل انتنو قرقاو بهلوت كفلو بهلوت ترارانو ياوردو انا مندنو يالوت قريششو انت محمد اونث نبي كونك يهن يمنايو قرقا استي ياوردو اوردو استي قالوتنا كذا وهلا تامنالاچو عليه او انامنالن يهن قرقا انغدي تامر نو ايتشلوون بلو نو يطيقوت الله كن شاي نونا ጨረቃው በሁለት ከፍሎ በሁለት የመካ ተራራዎች አወረደው አይደለም አሁን سحر مبين قالوا السحر هذا ايه سحر نو اقتربت الساعه وانشق القمر وان يروا ايه يقول سحر مستمر ان سحر نو قالوا لكن الله سبحانه وتعالى نبياتين لما سافر الفلقم من هنا من قالوا نبياتك صلى الله عليه وسلم اهون كسوريا يتنسوا ويم كيمن يمين يتنسوا تسافاري وچالو الناسو استتأيقواتشو سيموتو قالونا كهولت كان بوهالا نو كسوست كان بوهالا تسافاري وچو متونا قريشتشو بمكة دجاف قويتو النزاه تسافاري وچو من الواتشو من اياتشو من اياتشو الواتشو انتي تأمر كوايين عند امستمتو كيلومتر ركن جنا مكة روك يالو ጨረቃው ሲወርድ በለሊት አየነው በሁለት ከፍሎ በመካነው በመካነው ብለናል እኛ የት እንደወረደ ግን አናቀም سبحان الله العظيم ነዛ ተሳፋሪዎች መሰከሩና ነቢያችን ረጋ አሉ ተደሰቱ እንግዲህ ማን ነው እንግዲህ ጨረቃው አሁን ባለነው ዘመን ሳይንቲስቶች የጨረቃ ማንነት ለማወቅ አልቻሉም አንድ ጊዜ ወረዱ ጋጋሪን ነው የወረደው አው አንድ ጊዜ እዛ ወረዱ አፈር ነው ድንጋይ ነው ውሃ የለውም ንፋስ የለውም ብለው ወረዱ የሱ ማንነት እስካሁን ድረስ አላወቁም ነቢያችን ግን በሁለት ፈልቆ መጣላቸው ይሄን ነገር طيب ከዛ በኋላ كيف صعد النبي صلى الله عليه وسلم ደሞ ሌላ ተአምር الله እንዴት ነቢያችን በአንድ ሌሊት 12 hours بس እንዲያውም አቀል من ذلك بس 8 ساعات بس 7 ساعات ወደ ኢየሩሳሌም ሄደው በነቢዮች ኢማም ሆኖ አሰግደው በዛ ለሊት ወደ አንደኛ ሁለተኛ ሰባተኛው ሰማይ ደርሶ ከሰባተኛው ሰማይ እንዲያውም ሌላ ሄዶ ሲድረቱል ሙንተሃ በሚለው ደርሶ በአንድ ለሊት የመጡ እንዴት ማን ነው የሚችለው ይሄ ነገር يقول العلماء بين الارض والسماء السابع 7000 سنه የ7000 አመት በፈረስ ያጋለብክ የምትሄደው ነቢያችን በ8 ሰዓት ደርሶ መጡ واعجب من ذلك እንግዲህ الله سبحانه وتعالى ويقبضنا ما يمسكهن الا الرحمن يميلو اعجب من ذلك ان الله خلق الطير وهيئه ان يطير عشرات الكيلومترات ይሄ በጣም ضعيف የሆነው በአድን አንድ እንትን አርገን በድንጋይ بنመታው የሚሞት እርግብ ወይም ደሞ አንድ ወፍ يعني ይሄን እነዚህ ወፎች በጣም ደካማ የሆኑ በእጃችን ጭፍልቅ አርገን በሁለት ልንከፍላቸው የምንችል እኛ የማንሄድበት እኛ የማንደርሰው መሳፋ ርቀት ደርሰው ይመጣሉ ምን አሉ علماءቹ ان الله خلق الطير وفوت سيفطر الله سبحانه وتعالى حياه يعني اكويبمنتو بمولو ني يسطاو ان يطير عشرات الكيلومترات سنت كيلومتر لمبرر يمياس تشلو مساريوچ سطاو عليه كيف العجيب زودها بحده البصر الله اكبر وف 10 كيلومتر بلاي ويم 100 كيلومتر رقو بلاي ወደ በመሬት ላይ ያለው ስንዴ ምግቡ ማለት ነው ቀለቡ ያያል ይወርዳል يقول العجيب زودها بحده البصر بحيث ترى رزقها الحبات التي رميت على الارض من فوق الارض بكيلومترات وتنزل لتلتقط تلك الحبات سبحان الله العظيم وفوا الزاسما هنا ندزي بلا ወደ መሬት ምንድነው ስንዴ ነው የፈሰሰው ወላ ምንድነው ዳቦ ነው ተረፋቶ እንትን ታያለችና ብላ ወጣ መጣ ምግቧን በልታ ወደ ሰማይ ተመለሳለች واذا كان رزقها في البحر ደሞ አሳ ለመብላት ከፈለገች ወይም ደሞ በዛ ሆነ አሳ እሷ የምትመገበው አሳ ካየች ابصرته ታያለች ونزلت ونقرت في الماء በዛ ማይ ውሃ ያ አፍዋ ወርውራ እንደዚህ አርጋ ተመታና ወላ يخرج من قرها الا بسمك لا بد ان السمك يزو يوطال افوا ولو كانت حشرات እንደዚህ ትል ማትል ያሉ ደሞ ከሰማይ ወርዳ ትሎቹን ታይና ትሎቹን በአፍዋ እየለቀመች እየለቀመች ትበላለች ونقرت في الحفرة او المكان الذي ابصرت به رزقها من دون ምንም አይነት ሳትቸገር በሰማይ ሆና ያያየችው ቀለቧ ወርዳ በልታ ተሄዳለች የሚገርመው ነገር وزودها الله سبحانه وتعالى زودها من ማለት ነው ሰጣት ፈጠረላት اعظم جهاز لهذا العمل ለዚህም ይሆን ትልቅ ግሬደር ነው የሰጣት ምንድነው منقار ايش معنى منقار በአማርኛ ይህ አፍዋ እንደ መርፌ እንደ ቆፋ የሚቆፍር እንትን የሚመስለው ምንቃር በአማርኛ ታቃላችሁ ዛሬ ነው ያገኘኋችሁ እንግዲህ በአማርኛ የሌለው ቃል ነው ፒክ ከአረብ እንግሊዝኛ ነው በአማርኛ ምንቃር ምን ይባላል ምንቃር ማለት የወፍ ረጅሙ ጉድጓድ የሚቆፍር አፍ ነው ብረት የሚመስለው አቡ አኒስ እንደዚህ አለ ምንቃር የለንም ምን ያስፈልገናልኛ ላኪን ያቺ ወፍ ትልቁ መሳሪያ ዋሱ ስለሆነ ወላሂ የሰው ልጅ አተኩሮ አይተው ያቀም ይሄን ምንቃር የወፍ አፍ አፍው አይደለም የሚገርሙ ምንቃሩ ነው ምንቃሩ ያኒ እንደዚህ በጣም ረዘም ያለ አንድ ጊዜ አይነህ ከመታ ያፈሰዋል والله እንዲያውም በደሮ በእንትሩ በወፍ የሞተ ሰው እና ያቃለሁ ወፍ በጣም ተቆጥቶ ልጁን በደንብ መታው መታው መታው መታው እንትናለ እንዲያውም እኔ ትዛለኝ አሁን የፋጢመ الزهراء بنت النبي صلى الله عليه وسلم يا عثمان اللي جي نبرتشو يا سيدنا عثمان عبد الله مبال اللي جال ولدتشم كعثمان او لمن دنو يموتو عندنا العلماء شو من يلالو عند فرس سلم التاونو لا للا علماء شو من يلالو عند تلك وف سلنا الدفونو سلم التاونو يلالو على كل حال ودا درساتش نمالس وزودها بأعظم جهاز تلك مسارع ستات منقارها يهن بأفوا بتقام شاربي هنو أفسو ستات مالتنا وزودها الذيل دمو يهنقر سمتنو يماناك هنو وفوا علي وفوتشو سيبرو بهولت كنفاتشو يتنساففو ودلاي هدالو اشي شراوة مني سرال يوف شرالي سبحان الله السو باينور نرو ودك أن ودك را تمززات تشيل مالو سبحان ربي العظيم تبرنا وفو يبرلنا ወደ ግራ ለመዞር ከፈለገ እንትን ጭራው ነው። ጭራው እንደዚህ ወዝ ወዝ ያርጎና ወደ ግራ ወደ ቀኝ የሚያዘዋውረው ጭራው ነው አለ። وزودها الذيل الذيل عن شرا ماله لتنحني يمنة ويسرى ودك أني ودك رأى لمزور يميردات شرا وانوالي وصدق الله الله أنته نوالي من دنو قال سيدنا موسى نا فرعون سكراكرو الله عندنو تكتلن إني نبينا نسلو لفرعون انبيه عليه انت سحرنا منا له استل طيقه له فرعون كرو استل طيقه يا موسى قال فمن ربكما يا موسى اني فرعون كرو ميلو انا ربكم الاعلى بي الله اني يهزبو فطاري اني ني انت متلو كن فطاري من ربكما بلو طيقه موسى من عليه قران يقراه نو اندمج قال ربنا الذي أعطى كل شيء خلقه ثم هدى الله لهل فترة أفتات أرو أسامرنا بمن اندمي كحيد يتفتروا بمن اندمي كحيد دمو مساريو من قدو ياساية جيتانو نب يعني روزنا كتلها كتل ويمنمو أبباوش بلتا የሷ ሰገራ ማሪ ሆናል ለግመል ትልቅ እንትን ሰጣት ትልቅ አንገት ምክንያቱም ረዘም ረዘም ያለ ዛፎች ከዛ ለቅማ ስለምትበላ እባብ በሆዱ ይሄዳል ምግቡ ከመሬት ነው እያንዳንዱ ፍጥረት የሰው ልጅ በሁለት እግሩ ይሄዳል በሁለት እጁ ይሰራል ለእያንዳንዱ ፍጥረት አላህ ፈጥሮ ለሱ የሚሆን يمياغلغلو نغر يسطاو اسنو عليه قال ربنا الذي اعطى كل شيء خلقه ثم هدى فطرو زمال على الله سبحانه وتعالى ياندندو بمن عينت اندمي نور ينغر جيتا نو عليه وقال سبحانه وتعالى الذي خلق فسوى والذي قدر فهدى وقالوا علماء منالو مسلاچو قالوا اقوى البصر في الطيور لا يماثله شيء من الحيوانات بمريت يالو انسساوش بمولو بتسبسبواچو اندوف عين يالو يلم حاد شارب عين شارب عين بنتنو بوفوش نو يالو عند كيلومتر 2 كيلومتر رقو كمريت من اندمياي بمريت ياقالسو سلازي اندوفوش سلازي وفوش مندنو مساريا يسطاچو وندموچ أولم يروا إلى الطير فوقهم صافات ويقبض ما يمسكهن إلا الرحمن إنه بكل شيء بصير يالو وفوش هون دقلس كولاتشو من قار ستاتشو شاربي هونو أين ستاتشو ولت كنف ستاتشو إذا قالوا لنا اندقنا سبسب يادر قتال اندقنا قوة ستاتشو يعني بسماي لأند ساعت ولت ساعت سيسرف يبرالو كذاب لايس سبحان ربي العظيم يعني النزي بايلتس تمرو تمرامرو باكالوريوس امطتو اندغنا مهندس هو نو انجينير هو نو انا اوروبلان مرتو يمهدو وفوچ اندالكواچو كساوث افريكا ود راشيا كراشيا ود اوستراليا تسبسبو يهدالو انا يهاوهو كارتاو من نو يسطاچو እና የግሎባል እንትን የሆነው እንትን ማን ነው የሰጣቸው? አላህ አላህ አላህ። ስለዚህ እንደዚህ አይነት ኃይል ሰጣቸው ويقبضنا ما يمسكون الا الرحمن انه بكل شيء بصير الى طيب انا اتذكر وندموش ما استوسو ነገር አለኝ ምንድነው በፈረንሳይ ሀገር የአርቲስትስ ውድድር ተደረገ አንድ ቀን አርቲስት ማለት ያኔ በእጃቸው በስክሪፕቶ አርጎ የሚስሉ ስዕል ውድድር ተደረገ አሁን ከሁለት መቶ በላይ አርቲስት ተሰበሰቡና በቃ ውድድር እየተደረገ እንትኑ እንት ሙከራ እየተደረገ ፈተና እየተሰጠ ፈተና እየተሰጠ መጨረሻ ሁለት ብቻ እንትን ተጣሩ ያኔ ከሁለት መቶ ሁለት ተመረጡ ማለት ነው very expert የሆኑ አርቲስትስ ናቸው እነዚህ አሁን እነዛ ዳኞች ሰባት ዳኞች ናቸው እነሱም አርቲስት ናቸው እሺ እንግዲህ ሁለታቸውም ከእናንተ አንደኛ የሚወጣ ለማወቅና የዓለሙን ኖበል ፕራይስ የሚወስደው እስቲ የእናንተን ስዕል አሳዩኝ አሉ አንድ ቀን ሰጧቸውና አንዱ ምን ሳለ መሰላችሁ በእጁ አርጎ መጋረጃ ታቃላችሁ መጋረጃ በአማርኛ መጋረጃ ነው የሚባለው በትግርኛ ነው መጋረጃ ስንገሩኝ በአማርኛ ምንድን ነው የሚባለው እሺ መጋረጃ በግድግዳ ላይ መጋረጃ ስዕል ግድግዳ ሳለ ማለት ነው ግድግዳ ሲስል እዛ ላይ መጋረጃ አደረገለት በስዕሉ አሁን እሺ የኔ ስዕል ተጨርሷልና ኑ እዩት ብሎ ሰባቱ ዳኞች መጡና መርቶ ነው የመጣ አመጣቸውና እሺ ይሄን መጋረጃ ከፈት አረገውና ግቡ ወደዚህ ውስጥ አላቸው እሺ ብለው መጋረጃን ይዘው ሲገቡ ሁሉም ግድግዳው ራሳቸው መጣ ለምን ኤግዛክትሊ ኡነት መጋረጃ ነው የሚመስለው አንድ ሰው ይስዕል አይልም የት አለ ሲሉት እዚህ ውስጥ ቤት ነው ያለውና መጋረጃውን ከፈት አድርጋችሁ ግቡ አላቸው ሲመጡ መጋረጃው መጋረጃ መሰላቸውና ከፈት አድርጎ ሲገቡ ሁሉም በግድግዳ ላይ ራሳቸው መጡ ማለት ነው አጂብ አሉ ሌላው ደግሞ እስቲ አንተስ ምን ሳልካሉ ምን ያደረገ ይመስላችሁ ሁለቱም ሁለተኛው ከዚህ የበለጠ ይመስለናል ላ አንድ ነጭ ወረቀት አመጣና ቱፋህ እዛ ሳለ ቱፋህ እዛ በእጁ አድርጎ በስዕል አስቀመጠው ከዛ ያ ወረቀቱ ቱፋህ የተሳለበት ነገር የተሳለ ይባላል ወንድሞች እሱ የተቀረጸ ስዕል ከስዕል የመጣ ነው የተሳለ ይባላል እሺ አፕል አንድ ቱፋህ በወረቀቱ ሳልና ከዛ በኋላ በዛ በእንትኑ ግሪን የሆነው ቦታ እዛ አስቀመጠው ከዛ በኋላ ዳኞቹ ጠራቸውና ተመልከቱ አላቸው ውጭ ወጥተው ሲመለከቱ እንግዲህ አሁን ጉዳያችን መጣ አንድ ወፍ ነው አሉ ከስንት ኪሎ ሜትር በላይ ቱፋሁን አየና ተወርውሮ መጥቶ ሁለተኛ ቱፋህ መሰለውና በሚንቃሩ አድርጎ ሲመታው ለካ ወረቀት ነው ይሄዳልና አላመነም ወፉ እንደገና ተመለሰና ቱፋሁን ሲመታ አልተያዘለትም ሄደ ሶስተኛ ተመለሰና ወረቀቱን ብትንትንትን አደረገው ምን ሆነ ይህ ሁለተኛ ቱፋህ ነው አለ ለምን ድኖ የማይበላ አለ ወፉ ማለት ነው እና ስዕሉ በጣም ኤግዛክትሊ ቱፋህ አድርጎ ነው የሳለው ማለት ነው አሁን እንግዲህ ተመልከቱ እኔ አሁን ምን ሪሳላው ምንድነው ያኒ ያ ወፉ ከሰማይ የበረረ መጥቶ ቱፋህን አይቶ ነው የመጣ ነው ዳኛዎቹ ተሰበሰቡና ኖቤሉ ለማን ስጣሉ አሉ አንድ ጥሩ ብልህ ሰው ነበር ምን አላቸው ያ ጀማዓ አላቸው የቱፋህ የሳለው ሰው በጣም የሚደንቅ ነገር ነው ይሄም መጋረጃ የሰራ በጣም የሚደንቅ ነው ላኪን ቱፋሁ የሳለው ሰው የወፍ ጭንቅላት ነው ያታለለ ያ መጋረጃ የሰራ ግን የሳለ የሊቃውንት የሰው ሊቃውንት ጭንቅላት ነው ያታለለና ኖበል ፕራይዙ ለዛ ይሰጣሉ እነት ትክክል ፍርድ ነው ምክንያቱም ሰዎቹ መጥቶ መጋረጃ መሰላቸውና በቃ ዱው አደረጉ በእንትን በራሳቸው እና ዋናው የዚህ መልእክት ምንድነው ወፍ ከላይ መጣ ቀለቧን እንደምታይ ይህ ህክማ ነው አይደለም እኔ ደግሞ አንድ ላስቃችሁ ነኝ ታፍራላችሁ እንዴ ወንድሞች እንግዲህ ሙሐደራው ያሳቀከ ካልሆነ ሉብሪኬሽን ያስፈልገዋል የምታፍሩ ካላችሁ አይናችሁን ጨፍኑ ጆራችሁን ጨፍኑ እሺ አንድ የሚያስቅ ነገር ልንገራችሁ ልክ እንደዚህ ውድድር ተደረገ አሉ የስዕል የአርቲስት ውድድር ተደረገና አንዱ ምን ስዕል አደረገ መሰላችሁ የሳለው በትኑ ነው የቀረጸው የወንድ ብልት ኩልሽልሽልሽ ብሎ ተኝቶ ተጠቃልሎ ተኛ ከዛ በላዩ የሸረሪት ክዳን ልብስ ለበሰው የሸረሪት ቤት እሺ የወንድ ብልት يعني تفتف بلو بقى تكلال شو الذي متو بلايو يشرريت بيت اسقمطلت بتاش من صافي بتاش من هذا الرجل عليه يسويو سافر عن زوجته 5 سنوات كمستول امست امات يتسافر سو نو عليه جباچو اندموچ انغدي كمستو يتسافر سو بلتو اندزي نو ميهونهونا تتنققو نشط نشط ذكرك يعني اندزي عليه سالنا بزو سو ساقال والله سبحان الله اشي كذا نقتل استي ثم قال سبحانه وتعالى أمن هذا الذي هو جند لكم ينصركم من دون الرحمن إن الكافرون إلا في غرور أمن هذا الذي يرزقكم إن أمسك رزقه بل لجوا في عتو ونفور إلى الله سبحانه وتعالى. طيب يقول اسمعوا من الذي ينصركم الله إلى إن أنت سويتش تشجر كمتا تألات كمتا يعني عندنا بلاء كمتا ما نوم ياقلاقلاتشو ما نو نصر مستاتشو نعم أم تياكينو من هذا الذي هو جند لكم يقول هل عندكم جنود لا أعلمها الله الله ما يقوى تهدرش كأن أنت قالو كل شجر ياقلاقلاتشو تامه ما نوم يادنه ألات مأتو من ياقلاقله انجرا اته من نو ميسطه طورنت ادرك من نو اشناف يمي ادرغه وتادروش قالو ويس يعني يتدفنوا الله ما يقاچو يمي ردواچو نجر قالو يلوم لكن هن اياوقوا عليه ان الكافرون يقول ان الكافرون الا في غرور لكن نزي كافروش يهن طياقه تطيقوال من نو ميرزقاچو الله من نو يعني ك ك كطورنت نصا يمياطاچو الله من نو زناب يمياوردو الله من نو كله الله يلالو لكن مشرشا من عليه ان الكافرون الا في غرور لكن بتئبت ان بكدات نو يالو النزي انتن يلالو طيب لكن الكافرون في غرور يعني كبرياء وغطرسه وثقه بنفس بس براساتشو تمامنو الله ان يرسو كافروش ناتشو اندغنا من عليه امن هذا الذي يرزقكم ان امسك رزقه استل تايقاچو الى الله سبحانه وتعالى الله بالا رزق يهونو بالا صغا شي صغاونا رزقو يزو السطم بيل امن هذا الذي يرزقكم ان امسك رزقه يعني لو امسك السماء ان تمطر سماي منم اينت زناب انداتا زنبي بلو بيكلكلات وامسك الارض مريت وا دمو عندي تاكل انداتا بقلي بلو تزاز بيسطات وامسك الشمس صحاي وا دمو برهاننا موقت انداتا وجي بلو تزاز بيسطات وامسك القمر بلليت دمو چلما بهونهبت انت چرقا برهانه اندات تسط بلو وامسك الحيوانات دمو انسساوچو بمودو وتت انداتسطو اغلغلوت انداتسطو يمغواجا انت انداتسطو بلو ሁለት ጉልበታቸው ቢሰብራቸው ምን ትላላችሁ وجعلك الوحوش نزي بري اهيا فرس فيل بق اند اوري بيادرغاچو الله سبحانه وتعالى لو لم يخلق الله الموت الله سبحانه وتعالى موت بايفطر نرو استي كآدم جمهور اسكهون درس ينبرو سوچ بايموتو نورو لو كان الجماع كسيت مجنانيت يسكس جنينيت بسميتنا بطعم بايهون بسقاينا ببين بيهون نورو ما نم يولدو وندموچ كميستغاكو لجند ولد بلا حدلم عند سو كميستغا ميجنانيو لطعمونا لسميتو سميتون لماركات بلو انتن يادرغنا በጣም ጣፋጭ ስለሆነ ልጅ ይረገዛል እና ይሄን ጅማ በስቃይ በአለም በፔን ቢሆን ኖሮ لو كان الوقت كله نهار ግዚያችን በሙሉ ቀን ሌሊት የሌለው ቀን ብቻ ቢሆን او العكس ወይም ደሞ ቀን የሌለው ሌሊት ብቻ ቢሆን لو كان الرزق بيد الانسان سبحان الله اخي لو لو لو لو የኢማን በር ነው የሚከፍትልህ ርዝቅ በሰው እጅ ቢሆን ሰማላችሁ ወንድሞች አሜሪካ ያላችሁ ርዝቃችሁ በኦባማ እጅና በአገረ ገዡ እጅ ወይም በሚስተር ጆን ኦር በሚስተር ስክሪን እጅ ቢሆን የሄድክ የዛሬ ቁርስ ስጠኝ የሄድክ የዛሬ ምትን ስጠኝ ልትል ነው اذن لذيه الله سبحانه وتعالى بالقران من عليه من اعجب ايات القران بتام كم يغرموت يا الله قران من يلال ونتكو نو تملكتو لذيه نو صدق الله صدق الله منا بزاو اهو يما نبو ايا صدق الله يمسن ايا نو من على الله سبحانه وتعالى في سوره الاسراء رقم 100 ايا رقم 100 في سوره الاسراء قل يا محمد بلا تشوستي قل لو أنتم تملكون خزائن رحمة ربي إذن لأمسكتم خشية الإنفاق وكان الإنسان قطورا رزق بإجاتشو بهون يا رزق مخزننا يا مقب يا متات يا جنزب يا من هلو بسو إج بهون إذن لأمسكتم انداي تشرسن انداي انداي قودلن بلاتشو سو تفجون بربراب لأمسكتم خشية الإنفاق لأقوة تهليج تسات الله لليلة سوقنا تسات أم لأكس تهليج تسات الله لليلة سوقنا تسات أم أنا ندزيه هو النبر الحمد لله يسونا إنس السارزك الله بإجي هذا الركو مسكانا يدرسه أياو كنو ندزي من ناقرو إني أدل لهم يتناقر يقول الله حسنات سلامات صفر الله شوال قل لو أنتم تملكونا قطر متو بسورة الإسراء قل لو أنتم تملكون خزائن رحمة ربي إذن من هو النبر لأمسكتم خشية الإنفاق وكان الإنسان قطورة قطورة بخيل عند سو ستام يلم سو رزق بإجو بهن أبو أنيس تنش يعني كان سو كاكور رفك زا رزق ميسات أو سو كاكور رفك أبو أني سكومة طوال بدا جافر لي من فلقو رزق فلقو إشي نقا بلوستي نقا يمتال يلم بلوت كنقو دا يمتال أرى أموتال تنيتو بلوت كنقو دا أرى رزقو تاج أرسى بلوت أبو أني سبرابي موت نبر أرى لم ديون نموج أسكني مسلال نقرو لكن الله هندزينو ميلو قل لو أنتم تملكون بإجاج شوبي هنر رزق خزائن رحمة ربي إذن لأمسكتم خشية الإنفاق يعني ندايتش الرسن بلاتشو دهنت انتن سستامنت يكالك لاتشو نبرنا بمسرتو على الله وكان الإنسان قطورا وفوق كل ذلك كهلو كتناقر كتبالايكا من دنو لم لو أمر الله الهواء ألا يتحرك الله لأندك أنبتشا 24 hours بس أتو نفاس زاري ندتن كساكس بلو تئزاز بيسط لنفاسو نفاسو درك بلو ستوك بيارك سنت سوي موت نبر وندموش نقارنش سي صافو لنش سنت سوي موت نبر نفاسو لعندك ان بي قوارت عربة اول لعندك ان لعند ساعت بي قوارت افري روحي اللو بمريت هلو يموت نبر انقريه الله ازنت تملكتو لو كان الهواء لا يتحرك بل يقف بل من المضحكات يمي عسق نقر لو كان الهواء بالمال وبالكفيل كفيل أتاكم ننتي إني أسعود عربي قال لنا كفيلنا قال لنا سبونسرشيب مالتنا ألقى مالتنا على ألقى وهاي نفاسو يما يسط بهون جنزبي للو نفاس لياغن يما يشل بهون إني أهون بهون بهون دزي بهون ما بزاو من دنو تاك الله شو والله أهل التوحيد توحيد عقيدة ميستمر من ألو نلن قرأت شو يالوت لو لم واو لو بهون نرو مالتنا هذا لم لو لو في العقيدة تنفعلو ولو في القضاء والقدر تضر لتقمو لو يمتلو قال بقضاء وقدر ጓጂነች ልጄኮ ከጓደኛው ባይወጣ ነብሮ አይሞትም ነበር ጓጂ ነው ይሄ ነገር ያኸ ግዜው ስለደረሰ ነው የሞተው እኔኮ ይቺን ሴት ባላገባ ነበር የኔ መሐመድ ልጅ እኮ አልወልደው ነበር የታባተ ከማን ተወልደዋለህ እንግዲህ ይሆን ይሆን በቀዳ ወቀደር አላህ በቀደረው ለው እንደዚህ ቢሆን ኖሮ እንደዚህ ቢሆን ኖሮ የስኳር በሽታ የደም ብዛት በሽታ የነቀርሳ በሽታ የልብ በሽታ ነው የሚያመጣብህ ለው በአቂዳ ግን በጣም ትልቅ ትልቅ ትልቅ ፋይዳ አለው ጥርሳችን ልክ ሰውነታችን እንደሚረዝም ጥርሶቻችን ቢረዝሙ ኖሮ መርዘማቸው ባያቆሙ ኖሮ አሁን የሸኽ ኢብራሂም ጥርስ 2 ኪሎ ሜትር ይደርስ ነበር እነት ጸጉራችን የሰውነታችን ጸጉር መቀሳርገን سنቆርጠው የሚያመን ቢኖር ጥፍራችን በመቀስ سنቆርጠው የሚያመን ቢኖር ከሰውነታችን ያ ጀማዓ የፈለገውን አካላችን በቢላዋ በመቀስ بنነካው እንላለን لكن ጸጉራችንና ጥፍራችን ሲቆረጥ ግን አንዳንድ ጊዜ እነቴ ነው ልንገራችሁ ወንዶች እንደኔ ናችሁ ሴቶችም እንደዚህ ባርበር እንትኑ ባርበር ጸጉር የሚያስተካክል ሄድና ወንበር ላይ ቁጭ ብዬ ጸጉሬን ሲያስተካክል እንቅልፍ ይወስድብኛል ወላሂ በመቀሱ የቆረጠው እኮ ነው ደስ ይልሃልና ኢንጆይ ታደርጋለህ አይደለም እንደ ወንዶች ጸጉሩ የተቆረጠ ደስ ይልሃል ደሞ እሱ በራሱ አርጎ ዘይት ምናምን እንዲያደርገ ሲያስተካክል ሲያስተካክል ወላሂ አይኔ ጭልምልም በቃ ይሄዳል እንደዚህ በመቀስ የተቆረጠ ደስ ይልሃል ጥፍርህ ራሱ እነዚህ ሁለት ብቻ ናቸው ማደጋቸው የማያስቆሙ ምክንያቱም በመቀስ ሲቆረጡ ስለማይሰማህ ማለት ነው አላሁ ፊ ኢባዲሂ ሂከሙን ጀሊላ አላህ በፈጠራቸው ባሮችና በፈጠራቸው ነገሮች ብዙ ህክማና ብዙ ጥበብ ነው ያለው طيب ልንገራችሁ يعلم الكافر كل هذا አሁን ያለው በሙሉ ካፊሮች ያቃሉ ስለዚህ الله من عالم مشرشا بل لجوا في عتو ونفور بل لجوا يهن كل نعمه ياوقوا بل لجوا في عتو ونفور هيك آية السورة تبارك نج كليلا كوچ يمطحوات آية ادلچم بل لجوا في عتو ونفور اللجاج هو الدخول بقوة وبسرعة وبعنف عند سو لجا سبال قفترو برون قفترو بعنفنا بحيل سيغبا لج بلال لجاج بلال يعني هؤلاء دخلوا في انكار وكفر وجحود بكل كيانهم يعني بهل هايلاتشو نبياتشنن انبيالوت بل مسارب جمرو بل ممتات جمرو بل تورنت كنبياتشن قام ادرك جمرو اندقنا دمو نبياتشنن بسحر ارقو لمقدل مكورو تسادبو مجنون الواتشو قرآنو يهنا قر انقريت آلو قرآن ادلم آلو يالالت نقر يلم لجو في عتو عتو من مالتنا تلك وانجل مالتنا دمبرت سيم يهدو عتو فلما عتو فلما عتو الى القرآن سبحانه وتعالى ان وده وانجل سيقابو بمولو سونتاتشو بمولو چنقلاتاتشو قفترو بحيلو نيقابو بل لجو في عتو ان مقبات بچاد اللم ونفور دمو كهك لك عند التنشل كان بسان دمتششو እነሱ ደሞ ከቁርአንና ከነቢያችን ከሐቁ ከሐቅ ነገር የሸሹ እነዚህ ኩፋሮች በጣም ይገርማል ኢላህ ሱብሃነ ተዓላ بل لجوا في عتو ونفور يعني نفروا عن الحق نفورا مسرعا قويا طيب كذاك قتلوا هيا ሁለተኛው አያ من الله سبحانه وتعالى እረ ልንገራችሁ እናንተ ኩፋሮች ልንገራችሁ እናንተ ኩፋሮችና እናንተ ሙእሚኖችም ጭምር እስቲ ስሙኝ ኢላ አላህ ሱብሃነ ተዓላ አፈመን ይምሺ ሙኪበን አላ ወጅሂ አህዳ አመን ይምሺ ሰውየን አላ ሲራጥ ሙስተቂም የዘከረ አላህ ሱብሃነ ተዓላ ሁና ረጁለይን ሁለት ሰዎች ጠቀሰ አላህ ሱብሃነ ተዓላ አንዱ ካፊር ነው ይምሺ ሙነከሰን ራሰሁ አንዱ ሲሄድ መንገዱ ኮረብታ ነው ቁልቁለት ነው ዳገት ነው ድንጋያማ ነው አሸዋማ ነው ጥርሙስ አለው ምን አለው አንድ እርምጃ ስታረግ እግርህ የሚፈነክት እንትን አለ ስለዚህ ምን ይሆናል ሰውየው ሲሄድ ቀጣ ራሱን ወደ ላይ አርጎ አይሄድም ይወድቃል ይነሳል ድንጋይ መተዋል እግሩ ደም ይወጣል እግሩ እንትን ይሆናል እንደገና እርምጃ ሲሄድ يعني ወደ ላይ አያይም ለማየት አይችልም ወደ ቀኝ ወደ ግራ ለማየት አይችልም ለምን መንገዱ በሙሉ በእሾህ በጥርሙዝ በድንጋይ በኮረብታ በዳገት በቁልቁለት ስለሞላ ድንግርግርግርግር እየተወላገደ ነው የሚሄደው ይሄ ነው የሚሻለው አመን يمشي سويا على صراط مستقيم ወይም ሌላ ሰው የጠቀሰው አላህ መንገዱ ለምለም ነው ጥርጊያ ነው የታወቀ መንገድ ነው በጣም ደስ ይላል ሰውየው ቆሞ ወደ ቀኝ ያየ ወደ ግራ ወደ ፊት ወደ ላይ ወደ ታች ያየ እየተዝናና የሚሄደውና ያ ሰውየው እየወደቀ እየተወላገደ ነው አንድ ናቸው ወይ አለ አላህ ስብሐ ወተዓላ አፈመን يمشي مكبا مكبا ማለት يعني ፊቱ በመሬት ላይ እየወደቀ ينكب مكبا على وجهه احدى سنو بطرو من قد يالو اما يمشي سويا على صراط مستقيم الجواب لا من يمشي على صراط مستقيم سنو مشالو ذكر الله هنا رجلين كافر يمشي منكسا رأسه يقوم وينطرح لا يلتفت يمينا ولا شمالا لأنه مشغول بالعثرات لا بانكفات بانكفات بانكفات بتقام ቢዚ ስለሆነ ወደ ቀኝ እንኳን ለማየትና እንትን ዘወር ለማለት እድል የለውም نعم من حجاره ونبوه نبوه ታቃላችሁ ትንሽ ወጣ ያለ መሬት ማለት ነው ለዚህ ነው ነብይ ነብይ የሚባለው ነብይ ለምን ነው ነብይ የተባለው ወንድሞች ነብዩ ነብይ የተባለ ከሰው ትንሽ ወደ ላይ ከፍ ያለ ስለሆነ ነብዋ ነብዋ ማለት በመሬት ወጣ ያለችው ከሮብታ ማለት ነች መሬቱ ሰጥ ያለ ነው ግን ያቺ ወጣ ያለችው እዛ ቁጭ የምትላት ምናምን እንደዚህ ነብዋ ትባላለች ነብይ ደግሞ ከሁሉ ሰው ወደ ላይ የወጣ ፍጥረት ነው ወነብወቲን ወመሻክል نعم يمشي مكبا على وجهه والرجل الثاني مؤمن يمشي على صراط مستقيم رافع الرأس مستقيما ويرى على يمينه وعلى شماله وفوقه وتحته وخلفه وأمامه كيف يشاء يجري كفلقى يا مستقيم هنا وسو كفلقى يروطال ويهرول ويم دمو دب دب ياله هدال ويم دمو يمشي كسبلو هدال اند فلقى مكنياتهم سلام ني هنا منجد نو يرغطو هل يستويان ሁለቱም አንድ ናቸው እናንተ ኩፋሮች محمدنا ابو جهل عند ናቸው صلى الله عليه وسلم ولعنه الله على ابو جهل ابو بكرنا ابي لهب عند ናቸው لا الوليد بن المغيرة نا معاذ بن جبل عندنا تشو لا هل يستويان يا أخوة في هذه الآية لفتة أهون عند مستيرا لدمو بزي آيازي ترى سولي قبوة يتشلم طلبة العلم بتشانو إن أمو سيهام إن أبو أنيس يمسا سرويت إن أستاذ نور حسين أهون طلو لي قبوة تشونو سنناقر ليلو تشوغن بمدقاقم لي قبوة تشوي تشلال الزيلة عند مستيرا لبزي آية أفمن يمشي مكبا على وجهه أهدى أم من يمشي سويا على صراط مستقيم قال العلماء في هذه الآية لفتة جميلة لا يمكن أن يعرفها إلا الراسخون في العلم المتأملون في أسرار القرآن القرآن فكر القرآن تفسير فكر يا الله تشوبتش أنو إمياكو تالي من دنوسو قالوا ذكر الله عن الكافر احواله فقط يكافروا هنا تاو بتشا جلصي افمن يمشي مكبا يودق يتنسى بلو زم على الله مكبا مضطربا منكسا على وجهه بلو زم عليه طيب ولم يذكر صفه الطريق من قدو من دهونه كربتانو ست يالنو لملمنو الجلصم الله سبحانه وتعالى بتشا بشجر ندالك جلصوان ولم يذكر صفة الطريق لأنه ليس بطريق الله أكبر كافر يمهدبت من قد أدلم من قد سلال هنا من قد دزهنا وبلو الله القلت بيتشا بشقر ندالي دمي ودك دمي النسا እንደሚፈነከት ደም እንደሚወጣ እንደሚቸገር ገለጸ መንገድ ብሎ አልጠቀሰው ምክንያቱም የካፊሩ መንገድ አይደለም አሉ ولا يسمى طريقا ولو كان طريقا هو طريقا محفوفا بصعوبات والمشاكل والأذى واذا سمي طريقا ايضا فهو طريق المهوسين يمجنونوشنا ጭንቅላታቸው የተመቱ የነሱ መንገድ ነው ስለዚህ መንገድ የሚባል ቃል የክብር ቃል ሊሰጠው አልቻለም የካፊሩ ማንኛውም ካፍር የሚሄድበት መንገድ አይደለም አለ واكتفى بقوله افمن يمشي مكبا على وجهه هنيتاونا شجرو بتشا جلص قالوا يمشي على اي شيء لم يذكر بمندنو ميهدو كافيرو طريقو منجدو التناغر بالله مكنياتهم منجد سلال هنا عليه اما طريق المؤمن هو معروف امن يمشي سويا على صراط مستقيم على صراط المستقيم يا مؤمنو جن ግልጽ ነገር ነው ሰጥ ያለ መንገድ ነው ለምለም ነው مستقيم ነው ያልተወላገደ መንገድ ነው እሾህና ድንጋይ የሌለው صراط مستقيم ነው ብሎ የሙስሊሙ ሁኔታው አልገለጸም የሙስሊሙ የመንገዱ ጣም ገለጸ የካፊሩ የመንገዱ ነገር ሳይገልጽ ሁኔታው ብቻ ገለጸ አለ يعني طريق واحد مستقيم يوصلك الى الجنه دايركتلي قطا ود الجنه يموسته منجد نو يمؤمن ولا ينحني الى اي شيء ود قني ود قدغرا يمتمزز ادلم لك عند اند لاين شافو كيازك جنه يمسكبه سلهونه صراط مستقيم سوي ولذلك لو تاملنا في قوله تعالى الله سبحانه وتعالى سبحان الله العظيم بل لا يا من لال ان هذا صراطي هذا صراطي هي اني منجد نو سنت منجد تقسى الله سبحانه وتعالى عند يمؤمن منجد عند نو ثانيا يلو ان هذا صراطي مستقيما فاتبعوه ولا تتبعوا السبل مش سبيل سبل يا مؤمن يا هنا جن መንገዱ ብዙ ነው አለ የሙእሚን ግን አንዲት መንገድ ነች ان هذا صراطي مستقيما فاتبعوه ولا تتبعوا السبل سبل بلورال ማለት ነው سبيل عند نو سبل ብዙ ነው السبل فتفرق بكم عن سبيله ብዙ መንገድ ሌላ ከስልምና መንገድ ከወሰዳችሁ ግራ ይገባችኋል ትጠፋላችሁ ذلكم وصاكم به لعلكم تتقون يعني سبيل الضلال كثيرة جدا يتفات من قدوش تقطروا ما عيالكم بزوناتشو يسلمنا من قد عندي ثنتش لو أردنا أن نعدها يكفرنا كسلمنا يوتا من قد بنقطراتشو أي تشرسو لمسالي يا إبليس من قد من قد نو طريق الهوى የስሜቴ በስሜቴ የሚሄድ ሰው ደሞ ሁሉ ግዜ በስሜቴ የሚሄድ የራሱ መንገድ አለው ሸይጣን ተከትሎ የሚሄድ የራሱ መንገድ አለው طريق الدنيا يا الدنيا فكر ያለው ሌላ መንገድ አለው طريق النصارى ክርስቲያን የሚሆን የክርስቶስ እንትን ተከትሎ የሚሄድ ሌላ ነው የይሁድ طريق ያዘ ደሞ የይሁድ طريق ይዞ ይሄዳል ህንዶስ በሬ የሚገዙ ደሞ የራሳቸው መንገድ አላቸው البوذا بوديين دمو بوذيين النزي دمو بوذا يميبالو إلهاتشن يالو بزه هيدالو الشيوعيين النزي كومنيست بارت دمو ماركسين يتكتلو هيدالو البوذيين القبوريين قبر يميقزو دمو هادلو قبروش يميعملكو دمو ينسو طريق اللاتشو اللا دينيين ديني اللاتشو كننش الراسو ديني اللنم يميلو دمو ينسو طريق اللاتشو الديمقراطيين ديمقراطيان يالو لسيت سد ديموكراسيه ستو لوند سو بقى ود اسسا يقيروت وندو لوند ديا غبا يادرغوت انزي دمو يراساچو منجد علاچو الى اخره قطرستي اسك فجر اتچرسو يكفرنا يطفات منجد بزو ناتشو ادلم اذا ولا تتبع السبل انزي منجدوچ كتكتلاچو فتفرق بكم لتطفو نو طيب من نكتل صراطا مستقيما يا الله من قلب الشاب أما الإسلام ما هي إلا المحمديون فقط يسلم الناقن يا محمد من قد بيتشا تكتله قن لقن كنبيات شنقا جنة متقبابت عندت من قد نج يقول سبحانه وتعالى قل هل يستوي الأعمى والبصير أفلا تتفكروا أورنا بأيني يمهد عندنا شو ويقول سبحانه وتعالى قل هل يستوي الذين يعلمون والذين لا يعلمون إنما يتذكر أولو الألباب كذلك قلت له مجرشة آيات شنزاري مجرشة انتنو يقول قل هو الذي أنشأكم وجعل لكم السمع والأبصار والأفئدة قليلا ما تشكرون إلى ننت سوج الله سيفطراتشو خلقاتشو فطراتشو وجعل لكم السمع جروه لتسطاتشو يمتسموبت والأبصار ولت عين ستاتشو يمتهيوبت والأفئدة عند لب دمو كعقل قا لبن عقل دمو يهن نقر أبسلو أبسلو أبسلو أبسلو بجرو يقبا بأين يقبا هلتهم أمزازنو تابخو كوكارغو فر يميستنا يمشارشا وسان يميست دمو قلب ستاتشو قليلا ما تشكرون أتا مسقنوم الله جرو يللو سو يما يسمى من أين هوني تانو يلو أين أوري هونو من أين تنو هوني تانو إبدي هونو لبو يما يسرى من أين تكون تانو يلو إلال يا أخوة لاحظوا الله خلق كل أعضاء تملكت وندموش سونا تاتشن كراسات تشن اسك إقراتشن هلو فترى الله سبحانه وتعالى جسمنا الرجلين هلت إقر فترى اليدين الكليتين هلت كلاليت الأمعاء يعني big intestine small intestine below أنجتاتشن الكبد هوداتشن الذكر بلتاتشن كل ما في الجسم هل سيتكس زم على الله سبحانه وتعالى يتكساتش وصوص بيتشاناتش خص الله بالذكر ثلاثة أعضاء فقط السمع والبصر والقلب هذا لم قل هو الذي أنشأكم فالتراتشو إشي كوزاس وجعل لكم السمعة ولتجرو ستاتشو يمتسموبت والأبصار ولتعين ستاتشو يمتايبت والأفئدة لب ستاتشو قليلا ما تشكروا إنا يهون هلو أكالاتشن سايتاكس زنبلو سوست بيتشايتاكس لمن لمن بلن تأيك لأنها هي بل هي فقط النزي سوستناتشو بلن زمان لا النزي سوست بيتشاناتشو أنت تسمى بها إنسان سو بلهم تتقرأوا بالنزي سوست بيتشاناتشو أقسم بالله هذا الحق هذا هو الحق كالنزي سوستو سوستون بيتأفو أنت سواد اللهم كفلك دنقاي هون كفلك فابريكا هون كفلك يفلكون هون النزي سوستناتشو الله مرتاتشو تسمع بجره ترى بعينه ثم القلب بجره يمتاوري اللي كعيني يمتاوري اللي هلتم يقبلنا قلبه فردي ستال قالوا جميع أخبار التي تسمع تدخل بالأذنين وجميع الأخبار التي ترى بالعين تدخل بالعين ثم القلب والعقل عقلنا قلبه لتم هنا يحللاني ويقرراني بل يقرر القلب قرارا نهائيا مجرشة والساني إميست بجري قباوري بعيني قبانتن هلتم أستايتو نا ترو فرد يمست قلبات شنو كعقل قهنو وبدون هذه الثلاثة الإنسان لا يسمى إنسان أبدا بهذه الثلاثة تدخل الجنة وبهذه الثلاثة تدخل النار يسول الجنة نجحنا يمي قبا والله بالنزي سوصنو جروه الله يودو بيتشاك سمى هلت عينه الله يودو بيتشاك يهلت لبه أيني الله سبحانه وتعالى يودو بيتشاك السب كلت ليلا من كره عند سو من إجي لنيال يا جماعة إجيه على شنكلات دينك ساك ساي تشلم بشنكلات يالو نرفسي تزاسي ستنو إجي من كساكس إجري من كساكس بقولوا أكلات من كساكسو شنكلات إن قلبي يمسات أو ملئكت بالنسو من كساكسو تمام. والقلب لا يقرر شيء إذا ما أتاه من الخارج، لذلك قال سبحانه وتعالى أفلا تشكرون. النزي سوست مسارة يستوهاتشو جنة يمتقو ببتي يستوهاتشو أتامسقنون. والخطاب للكفار واندموش يهن أن نقاقر لمؤمنوش عدلم مؤمنوش ما نامسقنا لن يما يمسقنو كفارش ناتشو. بمجرشا من عليه قل هو الذي ذرأكم في الأرض وإليه تحشرون بلوش أفرستن دفلقاتشو الله اندامت أتشو لوسداتشو نو. قل هو الذي ذرأكم، ذرأكم بتقرنيا بامرنيا بلال زريئو زرع بلال بامرنيا سنديام تثب مريت لاي ست زراو يبالال هذا لمن دي أو يبالال بتقرنيا زريئو يبالال يعني سندي طعف مام تثب بمريتو انتنارقة تارسوال له يبقى لال ماتنو. الله السنو يزرعشو بمريت 7 billion سو بمريت يالو منو يزرعشو يمتاشو الله نو እንዳመጣችሁ ኢለይህ ተሐሸሩን ነገ ደሞ ወደ አላህ ልትሄዱና ልብ አርጉ አለ። የዛሬ ተፍሲራችን እዚህ እንቆማለን ኢንሻአላህ። ልብ ያለው ልብ ይበል። ቁርአኑ ጣፋጭ ነው፣ ተፍሲሩም ጣፋጭ ነው፣ ምስጢሮቹም ጣፋጭ ናቸው። አላህ ብቻ በመንለው በመንሰማው የምንሰራበት ያድርገን አላህ Subhanahu Ta'ala። እንደነዛ الله بسورة البقرة اندالو ينعق ينعق بلو يتقسو ينعق مالت اند اهيا بجروي سمال بتكبرا يولو تمام. من دنو قل مثل الذين يحملون التوراة ثم لم يحملوه كمثل الحمار يحمل أسفارا. حسنات هم توستزي بسورة الجمعة يلو بسورة الجمعة كمثل الحمار يحمل أسفارا. يجن آيات أفل لنستي أهيا أهيا سلاسة مسافة بتتشنونا استي يهن نقر بزالة لايبراري أدرسهونا بتلو كذابو هلا سلاسة مسافة يزوي هدال أهياو አንዱ በመንገድ አገኘውና ምንድን ነው ይህ መጻሕፍት አነበብከው? ምን ላነበው አልችለው ማልፈል ይው ይሄን አለ። مثل الذين حملوا التوراة እነዚ يهودوች ናቸው አንብበው አይገባቸውም ቢገባቸውም ይደብቃሉ ምንም አይገባቸውም። مثل الذين حملوا التوراة ثم لم يحملوها ምን ማለት ነው? يحملوا التوراة ثم لم يحملوها يعني በተጻፈውና الله ባወረደው የማይሰሩበት كمثل الحمار عند أهيانا تشوف نفسه أهيان من هذا الرجع تاعي يحمل أسفار أسفار مالت إنسايكلوبيديا مصحفت منها من بزو بجرب ولا يشك كمان جن بمصحفون من ده تصحف آكم بئس مثل القوم عند أهيان هون سوتش الله تفاتشو الله أركاتشو إلى الله الرجع كمان بئس مثل القوم الذين كذبوا بآيات الله والله لا يهدي القوم الظالمين. እንግዲህ የዛሬ ተፍሲራችን እዚህ እናስቆማለን ኢንሻአላህ። አቡ አኒስ ኡስታዝ ኑር ሁሴን ሙሲሃም በአሜሪካ ያላችሁ ትንሽ ግማሽ ሰዓት አላችሁ መሰለኝ ለዙሁር እናንተ እናስቀድምና ኮሜንታችሁ እስቲ አሰሙን ማይክ ለእናንተ والله اعلم والله صلى الله على نبينا محمد وعلى اله وصحبه اجمعين. የምትነበብ አይደለም እና ዛሬ ያቂዳ ጉዳይ በለው ስንት ነገር ይሄ ባይሆን ኑሮ ይሄ ባይሆን ኑሮ ይሄ ባይኖራት ኑሮ ይሄ ባይኖር ኑሮ ይያልና ስንት ባህር ዋኘን ናም والله። እና ዛሬ በወፎች አዋለም ይሮ الى الطير فوقهم صافات ويقبض እንግዲ ወፎች አይተናል ሲበሩ حتى اوروبلان سيبر كنفو عندت نجر تزرغتو يالا كذا نفاس متو تنش شرف بيادرغو قطتا يتشكمو انتشكمو وي بحاري جبال قال هرم تكسكسو تقاطلو يالون هلو هيوتم نبرتم سايقري ودمال انا كنفوچ تا ተዘርግተው ባሉበት ሁኔታ ይበራሉ። ሲሰበሰቡ ግን ሌላ እንደሚፈጠር ነው። ግን ወፎች ሱብሃንአላህ እየበረሩ ቆይተው ክንፋቸውን በሚያጥፉበት ጊዜ ያው ባሉት በነበራቸው ስፒድ እየሄዱ ነው ያሉት፣ ይበራሉ። ማን ነው በዛን ሰዓት የሚይዛቸው? አላህ ሱብሃነሁ ወተዓላ አይደለም ወይ? ቢቁድረቲ እና ይህንንስ አታዩም ወይ? አታነቡም ወይ? ባለፈው ሳምንት ስንባል ምንድን ነው አላህ ሱብሃነሁ ወተዓላ አላህ ኪታብ አወረደ። ከዛ ሩሱል ያማኒዋል ስለሆነ የሚያነብል ሩሱልን ላከ። ከዛ የሶስተኛው ደግሞ ዓለምን ፈጠረ፣ ካኢናት። ይሄ ካኢናት ትልቅ መጽሐፍ በአይንህ እያየህ አቅልህን ተጠቅመህ ወጃለ ለኩም ሰምዐ ወልአብሷር ወልአፍኢዳ ልብህን ቀልብህን ተጠቅመህ እና ቀልብ ብሎ ማለት መሊኩል ጀዋሪህ ነው። የአካላታችን ሁሉ ንጉስ ስለሆነ ያ ንጉሱ ስራውን ሳይፈታ ስራውን ጠንቅቆ አይን ያያል። ከዛ ያስተውላል። አስተውሎ ያን መሊኩ ልቡ ደግሞ የእሱን ታዛዦች በስራቸው ላይ እንዲውሉ አድርጎ ከተመለከተ ማንዋሉን አነበበ ማለት ነው። አልአያት ከውንያ ና ይህን ካደረገ ብዙ ነገር እኮ ሙሩኝ መባል የለበትም ነበር። የሰው ልጅ አቅል አለው፣ ማንዋል ተሰጥቶታል። ረሱል መጥቶለታል፣ ያ ማንዋል የሚያነብለት እኔ አላነብብ እንዳይል። ከዚህ ወዳ አላውቅም ብሎ የሚከራከርበት ነጥብ አይመጣም። ለምን? ምክንያቱም ሁጃ ቁሞለታል። ሁጃ አሁን ካፊሮች በአሁኑ ጊዜ ስለስ ስለ አየር ጸባይ ንገረኝ ብለው ቁጭ ብሎ ሲለፈልፍ ይውላል ሲያስረዳ ሱብሓንአላህ፣ አንተ በሌላ በኩል ሌላ ወንዝ ገብተህ የአላህን ቁድራ የአላህን ኃይል ነው ልብህ አስገብተህ እሱ ሲናገር ከካፊር ነው አሁን የሚወጣው። ግን አንተ ከምን ጋር ነው የምታያይዘው? ከአላህ ቁድራ ጋር ነው የምታያይዘው። አንተ የአላህን ቁድራ ተፍኪር በማድረግ ተፈኩር በማድረግ አጅር ታገኛለህ። ያ ካፊሩ እየተናገረ ተፈጥሮ ነው ምንም ነገር የለውም ብሎ በማለቱ ኩፍር ተሸክሞ ይናገራል። ከመ ተመልከቱ፣ ሙስሊሙ ሙእሚኑ ሌላ ዓለም ላይ ነው ያለው። ማን ነው ያደረገው? አላህ። ማን ይሄንን ዓለም በእንዲህ አድርጎ የፈጠረው? አላህ። ሁሉ ጀው የሞላው ከአላህ ሱብሃነሁ ወተዓላ አስደናቂ ነገሮች ሁሉ የተሞላ ነው። ጠቅላላ እንስሳውን ስትመለከት፣ ሰውን ስትመለከት፣ መሬቱን ስትመለከት፣ አየሩን ስትመለከት፣ ይህ ሁሉ ማንም የሰው እጅ ተደኩል የለውም። የሰው እጅ ምንም ነገር የለውም። ማን የሰራው? አላህ ስብሓነሁ ወተዓላ። አላህ ደግሞ የሚፈልገው ይህንን ሶስት አካላቶች ቅድም የተጠቀሱትን እነዚህ ጆሮ፣ ማያና ልብ፣ አፍኢዳ፣ ይህን ተጠቅማችሁ እኔ የሰራሁትን ሁሉ በመንትም ማለት እመኑኝ፣ ፍሩኝ። ይህን ካደረጋችሁ ትክክለኛውን መንገድ ሲራጠል ሙስተቂም ገብታችሁ ትሄዳላችሁ። ያ ሲራጠል ሙስተቂም ደግሞ መድረሻው ከዚህ ከዱንያ ተዘርግቶ ሲራጥ ላይ አልፎ ጀና ላይ ነው መጨረሻው፣ ጫፉ መግቢያው ላይ ይህንን ያዳርሳችኋል። ይህን የማያደርግ ሰው ካለ ግን መጀመሪያ መንገዱ ላይ አልገባም። አፈመየም ሽቡኪበን አላ ወጅሂ አህዳ አመን የምሺ ሰውየን አላ ሲራጥ ሙስተቂም። ሱብሓነላህ አልዓዚም። የዚህ የካፊሩ አካሄዱ አንደኛ አብኖርማል ነው። ምን በቃ ሊደረግ የማይችል ነገር በጭንቅላቱ የሚሄድ አይኑ ሊያዩ አይችልም። እሾህ ነው፣ ገደል ነው፣ እሳት ነው፣ ውሃ ነው፣ ባህር ነው፣ በጭንቅላቱ ነው የሚሄደውና ምንም ነገር አንደኛ አላህ ስብሓነሁ ወተዓላ የዚህን ሰውዬ መንገድ ሲራጥ ብሎ እንትና ያለው ማሉ ሲዘረዘር ሱብሓነላህ። በዚህ መልኩ ተረድተነውም አናቅም። ሲራጥ አላለውም። ለምን መንገድ ስላልሆነ መንገድ ስላልሆነ ዝም ብሎ በእውር ድንብሩ ነው የሚደናበረውና መንገድ የለውም። አመል ሙእሚን የሚሄደው አንደኛ በሁለት እግሮቹ ቆሞ በትክክል እየተመለከተ አላህ አቋሙን አሳምሮ እንደሰራው ሁሉ ቆሞ ያየ ነው የሚሄደው፣ መርጦ ነው የሚሄደው፣ እሾህ እንዳይወጋው ገደል እንዳይገባ በትክክለኛው መንገድ ስለሚሄድ ሲራጥ ሙስተቂም ላይ ነው ያለው አለ። ያ ሲራጥ ሙስተቂም ደግሞ ለሰለሁ ዒውጃጅ ላ የንሐኒ በል ዩሲሉሁ ኢለል ጀና፣ ሳይጠማዘዝ ቁልቁለት የለበት አቀበት የለበት አያደክም፣ ቀጥተኛው መንገድ በእግሩ ሂዶ ጀነት የሚገባበት መንገድ የያዘና ይሄ በጭንቅላቱ ተደፍቶ ሲናገሩት አረ ወደ አንተ ተሳስታ በጭንቅላት አይሰማም። በጭንቅላት ያንን ለመሄደው ይላል። በጭንቅላቱ ተደፍቶ እየሄደ እመሄድበት እንደ ትክክል ብሎ ይከራከርሃል። እዚህ እንደውም ሙስሊሞቹን ኋላ ቀር፣ እነዚህ አክራሪ፣ እነዚህ ምንድናቸው ዋሃቢ እያለ ሲያሳቅቅ ይኖራሉ። እንደውም ሲገርፉ፣ እንደውም ሲገሉ፣ እንደውም ከሰው በታች አድርገው ሲሳደቡ እነሱ የበላይ ነን እያሉ ሲፎከሱ ይኖሩና መጨረሻ ላይ የሚያገኙት ምንድን ነው? ያቺ የመጨረሻዋ ህይወታቸው ከላ ኢዛ በለገት ተራቂየ ወቂለ መን ራቅ፣ እዛች ሲያዙ የዛን ጊዜ የሚያዩት እይታ ከዛ ከነበሩበት ላይፍ የተለየ ነው። መላእኮች መጥተው የነሱን ህይወት የሚወስዱት በነዝዕ ነው። ወናዚአቲ ገርቃ፣ በኃይል ጀርባቸውን እየቀጠቀጡ ጀርባቸውን በጣም በኃይል እየመቱ አውጣ ራስህ በራስህ ነፍስህን፣ አኽሪጁ አንፉሰኩም። እነሱ ራሱ መላእካ ቀስ አድርገው መዛዋድ ለሚወስዱት አውጣ በራስህ በራስህ ራሳቸው አውጡ ሲባሉ ምን ያህል ይከብዳል። እንደዛ አድርገው ተደብድበው ተቀጥተው በዙ በዱንያው ህይወታቸው ትወጣለች። ህይወታቸው ደግሞ እንደገና ከጀሃነም የመጣ በጣም የሻከረ በጣም የማይመች የሆነ የጀሃነም ታወን ፎጣ አምጥተው በዛ ጠቅለው ህይወታቸው ይወሰዳል ማለት ነው። ምን ያህል የከፋ እንትን ነው የሚጠብቃቸው የሚጠብቃቸው ሁኔታ በጣም የሚያስፈራ፣ ስትናገረው የሚቀፍ፣ ስታስበው የሚያንቀጠቅጥ ነው የሚጠብቃቸውና ይሄ መሆን የለበትም። አላህ ስብሃነሁ ወተዓላ ወአነ ሀዛ ሲራጢ ሙስተቂመን፣ ይህ መንገዴ አንዲት ብቻ ናት አለ። ሲራጥ የእነሱ ምንድን ነው ያለው? ሱቡል ጀምዑ ሰቢል፣ ሱቡል መንገዶች፣ ተቆጥሮ የማይዘለቁ እነዚህ መንገዶች አትከተሉ ያለያያችኋልና፣ ፈተፈረቀ ቢኩም አን ሰቢሊ፣ ይህ እንዳይሆን ይችን መንገዴን ብቻ መርጣችሁ የኔ ወዳጆች የሆናችሁ የኔ አማኞች የሆናችሁ ይቺ መንገድ ያዙ፣ ከምወደው ፍጡር ከሙሐመድ ሰለላሁ ዐለይሂ ወሰለም ጋራ ጀነት ትገባላችሁ ነው የሚሉንና ለዚህ አላህ ይወፍቀን። ልባችንን ለዚች መንገድ መሐባ አላህ ይስጠን። አንዲት መንገድን ብቻ እሷ ነው አላህ ያስይዘን። ሰለላሁ ዐለይሂ ወሰለም ሙሐመድ ወዐላ አሊሂ ወሰሐቢ አጅማዒን። ማይክፈሪ السلام عليكم ورحمة الله تعالى وبركاته. الحمد لله رب العالمين. الله تعالى بزهر ما قنعينتو يا كلام الله لما وقع سجالن قتا رب العالمين مسكانا يقبو كذبة تجمارين قديه زهراء شنيا درسوان الله تعالى قديه በሌሎቹ እንደንሳን ሆን ሙስሊሞች ያደረገን ጌታ አልহামዱሊላሂ ረብል ዓለሚን መመሪያችን መሪያችን ረሱል አለይሂ ሰላቱ ወሰለም አንድ ነብይ መመሪያችን ቁርአን አላማችን አንድ ግባችን አንድ ቂብላችን አንድ እንደሆነ ሁሉ ቀልባችንንም አላሁ ተዓላ በረህመቱ አንድ አድርገን አንድ መንገድ ይዞ የምጓዝና የተለያየ መንገድ ይዞ የሚጓዘው ምሳሌውን አላሁ ተዓላ ምሳሌ በብዙ ቦታ በቁርአን ይጠቅሳል። ለምሳሌ በሌላ አያት አላሁ ተዓላ ምን ይላል? ضرب الله مثلا رجلا فيه شركاء متشاكسون ورجلا سلما لرجل هل يستويان مثلا عندي باريا عندي سراتنيا سوج تغار بغارا غنزبا واتو بيغزوت امست سوج but at the same time ሁሉም አንድ ጊዜ ሊያዙት ቢፈልጉ ያ ሰው በጣም ይቸገራል ግን አንድ ሰው አለቀው አንድ ብቻ የሆነ ሰው ወደ ፈለገው አቅጣጫ ሲልከው ኢዚ ወይ ነው የሚሄደው ግን እነዚያ ብዙ ሰው ያሉበት ግን ብዙ አለቃ ያሉ ብዙ ቃሸሪካ የሆኑበት ሰው at the same time ሁሉም ባንድ ቢያዙት ሁሉንም ባንድ ሊሰራ አይችልም እና የሙስሊሞችና የኩፍር ምሳሌውን ሲገልጥልን አላህ ተዓላ የተለያየ መንገድ ይዞች አለሃ ይዘው የሚጓዙ ሰዎችና አንድ ሲራጥ المستقيم ይዞን የሚሄድ ሰው አንድ እኩል ሊሆን ይችላል በጭራሽ እኩል ሊሆን አይችልም እና ባጭሩ ከዚህ እንደነሱ እንዳንሆን አላህ ተዓላ ረሱል አለይሂ ሰላቱ ወሰለም አሽራፈ الخلق ለኮ ለሳቸው የነብዩ ተከታይ በመሆናችን አልহামዱሊላሂ ረቢል ዓለሚን ለዚያ ነው ከሰለፎች አንድ ወንድማችን ምን ይላል ومما زادني شرفا وتيها وكدت باخمصي اطاء السريا دخول تحت قولك يا عبادي وان صيرت احمد للنبي اله اني بتام كرات كميسمعي نجر كله يلال يا عبادي كملوا قالاته است مكاتته نو يلال كدستا يتنسى لكت يلني مال በዚህ የተነሳ አሽራፍ አልኸልቅ የአንቢያዎች የሙርሰሎች ከዋክብት የሆኑትን የሙሐመድ ተከታይ ያደረከን ጌታ መስጋና ይገባ ከዚህ ከደስታ የተነሳ ከመሬት ተነስቼ ሱረያን በርግጫ ለማታት ቀርባለሁ አለ እና የዚህ አይነት የረሱል አለይሂ ሰላቱ ወሰለም ተከታዮች ያደረከን ጌታ አልহামዱሊላሂ ረቢል ዓለሚን መስጋና ይገባው እና የኩፍር አይነቱ ሲታይ በጣም ሙኛ ኢማን ላለው ሰው ነው የሚገባው ቁርአንን ያወቀ ሰው ዲናል እስላምን ያወቀ ሰው ብቻ ነው ምን ያህል ዶላር ላይ እንዳሉ አንድ የምስ የሚሰሩትን ስታይ ተሰቃለ እኔ በነበርኩበት ባደኩበት ሰፈር የሙስሊም አካባቢ ነው ሰፈራችን ግን ራቅ ብላ አንድ የክርስቲያን እንትናለች ሰፈር አለች በአመት አንድ ጊዜ ቄሶች መጡና ታቦቱን ይሄ ጣዖቱን ያወጡታል በረሃ ላይ 3 ቀን አድረው ህዝቡን ምን ይሉታል አልነሳ ላይ ይሉታል ታቦት እኮ ነው አልነሳ ላይ ሲሉት ራሳቸው እንደፍተው ዝጎ ይላሉ እና ምንድነው መፍትሄው ገንዘብ አዋጡ ይሏቸዋል ገንዘብ ህዝቡ ደንግጦ በቃ ያዋጣና እነዚያ ቀሳውቶች ምን ያደርጋሉ በዛ ገንዘብ በሬ ይገዙና ቁርጥ ሲበሉ ይላሉ ከዚህ የበለጠ ሰፍ እንደው والله በጣም አሳዝናችሁ ወንድሞች ከዚህ አውጥቶ አልহামዱሊላሂ ረቢል ዓለም ሙስሊም ያደረገን ጌታ ታቦት እንጨት አልነሳ ላይ ሲሏቸው ተማሪ አስተማሪ ብዙ ውቀት ያላቸው ሰዎች አሉ በዛ ውስጥ ግን ታቦቱ አልነሳ ላይ ሲሏቸው ደንግጠው ገንዘብ አዋጡ ይሏቸው መጨረሻ ምን ነው መፍትሄው ገንዘብ አዋጡ አዋጥተው ይሰጣሉ እነዚያ ቀሳውሶች ግን የሰባ በሬ ገዝተው ቁርጥ ሲበሉ ይውላሉ እንዴት አድርገው እንደሚጫወቱባቸው ተመልከቱ አልহামዱሊላሂ ረቢል ዓለሚኛ ግን እንደዚህ አይነት የዘቀጠ አመለካከት ሳይኖረን الله تعالى قطتنياو منغدي ያሳወቀن قرانን ያሳወቀን الحمد لله رب العالمين ان شاء الله بنيا زور درسوال ሌሎች ወንድሞች ጆቶች ይጃውጣሉ እንደው የነብዩ ተከታይ ያረገን ጌታ الحمد لله رب العالمين ለማለት ነው السلام عليكم ورحمه الله تعالى وبركاته امين وجعلنا الله من الذين يستمعون القول فيتبعون احسنه እኔም ኮመንት ላረግበት የፈለኩት አያ ሱብሃንአላህ እቺ አያ አሁን ወንድሞቻችንም ትንሽ ተቃስ ያረጋዋት فَمَن يَمْشِي مُكِبًّا عَلَى وَجْهِهِ أَهْدَى أَمَّن يَمْشِي عَلَى صِرَاطٍ مُسْتَقِيمٍ أَمَّن يَمْشِي سَوِيًّا عَلَى صِرَاطٍ مُسْتَقِيمٍ يَمِيلُ سُبْحَانَ اللَّهِ كَأَنَّهُ بَفِيتُ ብዙ ጊዜ ያን አያት ሲቀራ ወይም ከረዳችሁ ምን ትንስሰማ ብዙ ጊዜ እነዛ ተደፍተው የሚሄዱት ማለት በአራት እግራቸው ከመሄዱና እነዛ ቀጥ ብለው ከመሄዱ አንድ ታረጋቸዋለህ ወይ የሚለው ነበር ብዙ ጊዜ እንትን የሚያደርገና ይሄም ብዙ ጊዜ የሚገለጸው ሰማው የነበረ ለምንድነው የአላህ Subhanahu Wa Ta'ala ለሰው ልጅ በምን በአህሰን ተቅዊም እንደ ፈጠራቸው ነበር ማሻአላህ ዛሬ ደግሞ በጣም ግልጽ በሆነና ብዙም ሌሎችም እንትን ምናልባት በትክክለኛው በሆነው የተማርኩት ይሄ አላህ Subhanahu Wa Ta'ala ይሄን እንትን ሲናገር ስለ ካፍርና ሙእሚን ነው የሚናገር ያለ እና ኢንሻአላህ اللهم اجعلنا من الذين يمشون سويا على صراط المستقيم ከነዛ ሙእሚኖች በአንድ መንገድ ቀጥ ብለው ከመሄዱ አላህ ከነሱ ያርገን ይሄ ነው እና ሱብሃንአላህ የነዚህ ሙእሚኖች መንገዳቸው እስከ ስንት እንደሚያምር ቀጥ ያለና ያለ ምንም መደናቀፍ ያለ ምንም እንቅፋት የሌለበት መሆኑን ማለት ብዙ ቅርንጫፎች እንደሌለበት ቀጥ ያለ መንገድ መሆኑን አላህ Subhanahu Wa Ta'ala በዚህ አሳይቶናል ማለት ነው። የነዛ ካፊሮች ግን ካየነው በጣም የተለያየ መንገዶች እንዳሉ እንዲያውም በዚሁ ለዑለማዎችና ለጣሊብ العلم አንድ ነገር የሚማሩት ነገር አለ ብለው ኡስታዝ በተፈቀሱት በዚህ ላይ አላህ Subhanahu Wa Ta'ala ስለ ኩፋሮች ወይም ስለነዛ መንገዳቸውን የሳቱትን በሚናገር ጊዜ መንገድ የሚለው ወይም ደግሞ ሲራጥ የሚለው ጣሪቅ የሚለው ነገር አልጠቀሰም ለአነ كما قالوا لا يذكروا بصفه الطريق لانهم ليس على الطريق መንገድ ምንም መንገድ ስለሌላቸው ነው ምንም መንገድ ስለሌላቸው አላህ Subhanahu Wa Ta'ala ምንም ስለ የመንገድ ምልክት ወይም የመንገዳቸውን ምን እንደሚመስል ነገር ምንም ነገር አልተናገረም አማ عن المؤمنين በሚናገርበት ጊዜ على صراط المستقيم ብሎ አንድ ቀጥ ያለች መንገድ እንዳለት አላህ Subhanahu Wa Ta'ala ጠቅሷል ማለት ነው ይቺ ደግሞ ቀጥ ያለች መንገድ ወደ ጀነት የምትወስዳቸው ምንም ቅርንጫፎች የሌለባት መንገድ መሆኗን ነው ስለዚህ ሙእሚን ሁላችን ሙስሊሞች እንደዚህ ነው መሆን ያለብን ቀደም ኡስታዝ በምሳሌዎችም ጠቅሰው ነበር የኩፋሮች ጠሪቅ በጣም ስቡል ነው በዛው በሱረቱል አንዓም 153 እንዳየነው አላህ Subhanahu Wa Ta'ala ሲራጢ ብሎ አንድ መንገድ እንዳለች እንደተናገረ ወላ ተተቢዑ ስቡል ሸይጣን በሚል ግን ስቡል የተለያዩ መንገዶች እንዳለ ነው የገለጸው ማለት ነው ስለዚህ እኛም አልሐምዱሊላህ አላህ Subhanahu Wa Ta'ala መርጦብን ወርጣን አላህ Subhanahu Wa Ta'ala ወዶልን በዚህ ዲን በዚህ እስላም በዚህ የሙእሚንን እንትን ካምፕ ገብተናል ማለት ነው ስለዚህ እዚህ ከገባን በኋላ ራሳችን የተለያየ መንገዶች እንዳሉ አስመስለን ወይም የተለያየ ወደ ጀነት የሚወስዱን መንገዶች እንዳሉ አስመስለን ራሳችን መንገዶችን ባናበዛ ጥሩ ነው ነው ማለት ይሄ በተለይ በተለይ አሁን እንደ ፋሽን ሆኖ የመጣና ብዙ ጊዜ እንትን የሚታየው ምንድነው ሰዎች ራሳቸውን ፍርቃዎችን ይፈጥራሉ ወይም ደግሞ የአንድ ጀማዓ የአንድ ግሩፕ መለያ እንደሆኑ ይናገራሉ እና አንተም ራስህ እንዲያውም አንተ ምንድነህ ቢሉ አይ እኔ ሙስሊም ነኝ ሙእሚን ነኝ በብትላቸው አይ ሱማ እናቃለን ላይላህ ኢላላህ መሐመድ ረሱላህ ይያልክ እየሰገድክ እናቃለን ግን ከየትኛው ጀማዓ ነህ መለያ ማረግ አለብህ ሌሎችንን መለየት መቻል አለብህ ልክ ራስህን የማትለይ ከሆንክ አንተ መንገድ እንደሌለህ አድርገው የሚቆጥሩና የሚተቹ ብዙ አሉ በተለይ በዚሁ ባለድበት አካባቢ በመስጂዶች ብዙ ጀማዓዎች ይመጣሉ ብዙ ግሩፖች አሉ እና ግን እነሱም አንተ እኔ የዚህ ጀማዓ አካለ ብለ ራስን የማትጠራ ከሆነ ጭራሽ መንገድ እንደላያዝ አድርገው የሚቆጥሩአሉ አለ አላሰፍ እነሱ ነዛን ክሌም የሚያረጉበት ወይም የዚህን ጀማዓ ነን ብለው የሚናገሩበት የነሱን ባህሪ አያሳዩ በተለይ ብዙዎቹ በዚህ ጊዜ እንትን የመጡት አም ሰለፊ ይላል ሰለፊ ነኝ እኔ ይላል ግን የሰለፍ الصالح የሆነ ጸባይ የለው የሰለፍ الصالح የሆነ اعمال الصالحات አታይም በሱ ላይ ባህሪያት አታይም ወይም ሌላችም የነሱን አንድ ነገር እንት ለማድረግ አይ አንተ ከየትኛው ጀማዓ ነህ? እኛ ከጀማዓ ተብሊግ ነን። ከጀማዓ ተብሊግ ብለህ እንት የማትለይ ከሆነ ጭራሽ ዳዕዋ እንደማትወጣ ወይም ሰዎችንን እንዳል እየጠራህ እንዳልሆንክ በዲን እየሰራ እንዳልሆንክ አስመስለው ለሚያቀርቡት ነገር አለ ማለት ነው። እና ከነዚህ ራሳችንን ጀማዓዎችን ወይም ስም ራሳችንን እየለጠፍን ከሌላ የሙስሊሞችን ከመለየት ወይም በሙስሊሞች ላይ የተለያየ እንትኖች እንዳሉ የተለያየ ሐቅ እንዳለ አስመስለን የዚህን ጁምዓ የዚህን ጀማዓ ማለት ኡመት መሐመድ ሰለላሁ ዐለይሂ ወሰለም ወደ አንድ ከማምጣት ይልቅ በመሐላቸው ትልቅ ልዩነት እንዳለ አስመስለ መለያየትን የምንደግፍ የሚደግፉ አሉና ኢንሻአላህ ከዛም ጠንቀቅ ማለት አለብን። ኡስታዝ እዚህ ላይ ሊጠይቆት የምፈልገው ምንድነው በተለይ እነዚህ የሰለፊ ጀማዓ ተከታዮች ነን የሚሉ አንዳንዶቹ ሰለፍ ነን የሚሉ ከሆነ አንተ በኩራት انا مسلم سني السلفي كذلك بامنته منذ نو يقين عند الله ويم كونفيدنس عند الله اسمسلو يمياسقمطو تالونا ايه كيت يمتا نو كسنه نو وي ويم يزين يمياملكت اثر الله وي اندذا مالت تغبي نو وي كيت يمتوت نو يميل نو ان شاء الله بزي تنش تبرالولين وجزاكم الله خير وصلى الله على سيدنا محمد وعلى اله وصحبه وسلم ما شاء الله تايمم درسوال كام زي قبل اتكمكم على وقتكم نبر مايك فري ان شاء الله السلام عليكم ورحمه الله وبركاته ከኔ መስሎኝ ወደ ታች ያየው ነበር ለማስተካከል ይብጀዛኩም الله خير استاذ الله سبحانه وتعالى ጨምሩለት سبحان الله በጣም በጣም በየቀኑ እንግዲህ ያው سبحان الله ብቻ ማለት ነው الحمد لله رب العالمين الحمد لله رب العالمين ይሄን መንገድ ያሳወቀን الله سبحانه وتعالى በዚህ መንገድ ላይ ደግሞ ይመራን ማንንም የሰው ልጅ ሊሰጥም አይችልው እስልምናን الله سبحانه وتعالى ሰጠን ማንንም ቢወደን ሚሰጠን አይችልም አላህ Subhanahu Wa Ta'ala ካልሰጠን አልহামዱሊላህ ረብል ዓለሚን እና ኢንሻአላህ ቢዝኒላህ ተዓላ ያው ሆቴል ጀምረው ነበር መሰለኝ ኡሙ ሪድዋን እና ያው እኔ መጻፍኩ ስለሱ ነው የመጀመሪያው አያ አወለም የራው ኢላ ጣሪፍ ወቆም ሳፋቲ ወይቅብድነ ማይምስኩን ኢላ الرحማን ሱብሃንአላህ አላህ Subhanahu Wa Ta'ala እንግዲህ እቺ ምስጥር አላት አሉ ያው ተተርጉሟል ሌላው እና ምስጥሩ ምንድነው ሳፋት አወለም የራው ኢላ ጣሪ ፈቆም ሷፋቲን ቃቢዳቲን ማይምስኩህነ ለምን አላለም በሚለው ላይ ሱብሃንአላህ በጣም አዲስ እና ትልቅ ትምርት ነው። ከዛም ራሱ ተነስተው የሰው ልጅ ሷፋት ማለት እንግዲህ ለመብረር ሙሉ ለሙሉ የሚረዳቸው ክንፋቸው መዘርጋት ነው። እንትን መመለሱ ግን ማለትም ክንፋቸውን ወደ ውስጥ መመለሱ ምንድነው ለእረፍት ነው አሉ ሱብሃንአላህ። ይሄ በጣም ትልቅ ያአላህ ሱብሃነ ወተዓላ ትልቅነት የሚያስረዳ በዛ ላይ ደግሞ ጭራቸው ሱብሃንአላህ ጭራቸው ወደ ቀኝና ወደ ግራ ልክኛ መሪ መኪና መሪ ታየኝ ሱብሃንአላህ እሱን እንትን ስል መኪና ወደ ቀኝና ወደ ግራ እንደምንመራው እንደዛ እንደምንጠቀምበት ሁሉ ሱብሃንአላህ ለነሱ አላህ ሱብሃነ ወተዓላ ይሄንን ሰጣቸውና በጣም ግን የገረመኝ ሱብሃንአላህ ፕሌን ሲሰሩ ይሄንን ተጠቅመው እነሱ ሲሰሩበት እኛ ሙስሊሞቹ አንደርስታንድ ካለ ማድረግ ከቸልተኛነት የተነሳ ይሄንን ነገር ለመስራት አቃተን ማለት ነው ሙስሊሞቹ። እንጂስ ሙስሊሞች የት በደረሱ ነበር አላህ Subhanahu Wa Ta'ala ያስቀመጠውን ቁርአን ለኛ ከ1400 በፊት 436 ገብተናል። ከዚህ አመት በፊት እንግዲህ የነበረውን بنጠቀም ከመጀመሪያ ጀምሮ ቢጠቀም የሰው ልጅ ምን ያህል ትልቅ ትምርትና ትልቅ ደረጃ ይደርስ እንደነበረ ነው። እና አላህ Subhanahu Wa Ta'ala እንግዲህ ለነዚህ እንስሶች ይሄንን አድርጎ እንደገና ግራቪቲ እንትን ወደ ታች እንዳይጥላቸው ለሌላው የሚጥለውን ለነሱ መያዙ ይሄን በዛ እንግዲህ ሱብሃንአላህ ኡስታዝ ብዙ ነገር ጠቅሰውልናል። በእኛ ደረጃ ባሁን ጊዜ ምን ከምናየው በራሳችን አንዳንድ ነገር ለማስተዋወስ ያህል ለምሳሌ ታስተውሱ ከሆነ ሱናሚ ይመስለኛል አላሁ ያለም እኔ ረሳለሁ አንዳንድ ነገር ከሰማው ግን ነጥቧን ይዛታለሁ። 14 ቀን በተደረመሰ ቤት ማለትም ቢልዲንጎች ተደርምሰው 14 ቀን ውስጥ የተገኘች ሴት ነበረች ከዛ ውስጥ ያወጣት ሱብሃንአላህ። በዛን ሰዓት ማን ነው በዛ ስራ አየር የሰጣት ማን ነው? ያንን እንግዲህ የተደረመሰ ያፍናል እኛም እናቀው። ነገር ግን ሱብሃንአላህ በዛ 14 ቀን ሰው ልጅ ውሃ ሳይጠጣ ምግብ ሳይበላ አይኖርም እና እንዴት ኖረች እንዴትስ ከዛ ውስጥ እንትናለች ወጣች አላሁ ያዕለም። የወጣች ሰው ነበረች ማለት የወጣ ሰው ነበረ። ኢንሻአላህ ሁለት ሚኒት ቀረኝ። እሺ ግን አንዴ በሶስተኛው ላይ ብታስቆሙኝ ደስ ይለኛል። በጣም ሰዓት እንትን ሲል ምናገረውን አላቅም አፉ በሉኝና እና ሌላው ሱብሃንአላህ አላህ ሱብሃነሁ ወተዓላ እንግዲህ ልብ ሰጠን። ልብ ሁሉንም ነገር ጠቅልሎ ልብ ነው ጥሩንም መጥፎውንም እንትን የሚለው ከአቅል ጋር ተስማምቶ ማለት ነው። እኔ ከመጀመሪያ አሁን ያው እንዳልኩት ጠፋብኝ። ብዙ ጊዜ ስናስብ አሁን መኪና ውስጥ እየሄደ አንድ ሰው መኪና ተገልብጦ አላህ ሱብሃነሁ ወተዓላ ያወጣዋል። ከዛ መኪና ውስጥ 14 ሰው ካለ አንድ ልጅ ወይ ህፃን ልጅ ያወጣል። አላህ ሱብሃነሁ ወተዓላ ከፈለገ ከምንም ምንሆንም ማስተካከል የሚችልና የሚገለውን ነገር እንዳይገል ሱምን እንዳይገል ማድረግ የሚችል አላህ ሱብሃነሁ ወተዓላ ነው። እና አላህ ሱብሃነሁ ወተዓላ ኢንሻአላህ እኛን ደግሞ ከመጥፎ ሁሉ ጠብቆን ኸይሩን መንገድ እኛ መጥፎ ስንመራ ወደ ኸይር ይምራን። ይሄንን ማድረግ የሚችል ጌታ አላህ ሱብሃነሁ ወተዓላ። ሌላው አንድ ቅሳ ነበረ እንግዲህ ማነች ራቢያ ተላደውያ ብትኖር በጣም ጥሩ ነበረ። እኔ ትንሽ እንተባተባለሁ አንዳንድ ነገር ላይ ቅሳ ላይ ምናምን ትክክል አላመጣውም። አንድ ሰውዬ ነበር አሉ አሳዳሪ ይባል እንግዲህ ጌታው ይባል ያዘዋል ማለት ነው። ሄደ ከብት ረድልኝና የምትወደውን አምጣልኝ ይለዋል። ሄዶ ልቡ አመጣለት ማለት ነው። የመጀመሪያ አንተ ለዚህ ነው ያልኩት ጥሩውንና መጥፎውን አምጣልኝ ይለዋል። ጥሩውንም ሲለው ሄዶ ልብ ያመጣለታል። መጥፎውንም አምጣልኝ ሲለው የምታስተካክሉ ካላችሁ አስተካክሉት ወይ ኡስታዝም ያውቁታል ታስተካክሉታላችሁ። ከዛ ምን ያመጣል? ልብ ያመጣል። ታዲያ ሁለቱንም ሲያመጣ ይሄንንም ስልህ ጥሩም ስልህ ልብ አመጣ መጥፎም ስልህ ልብ አመጣ ለምንድን ነው ሲል እሱ አይደል ምላስና ልብ አመጣ ሁለቱን ነው ያመጣው። እና ሁለቱ ናቸው አንዱ ምላስ በተናገረው ልብ ጋር ሄዶ ያንን በልብ ውስጥ ቆሻሻ ያረጋል ወይንም ደግሞ ምላስ ጥሩ በተናገረው ልብ ወደ ውስጥ ልብ ሄዶ ልብን ያቆሽሻል። ስለዚህ አላህ ልባችንን ጥሩ ያርግልን። እነዚህ ሶስቶቹ ነገሮች በአላህ ሱብሃነሁ ወተዓላ የጠቀሳቸው ለዝም ብሎ ለጫወታ አይደለም እኛ እንድናስተውለው ነው። ልባችን ነው ሁሉን ነገር ሱብሃንአላህ። ልባችን በኢማን እንኳን ልባችን ውስጥ ካሌለ ከልባችን ካላመንን አመንን አይባልም። አላህ ሱብሃነሁ ወተዓላ በቁርአን እንዳለው ያው ሰለምን ሲሉ በዛን ጊዜ ምንድን ነው ያለው? ወለማ የድኽሊል ኢማኑ ፊ ቁሉቢኩም ነው ያለው። ኢማን ራሱ በልብ ነው። እና አላህ ሱብሃነሁ ወተዓላ ልባችንን ያጥራልን። አላህ እነዚህን ሲገልጽ በቀላል ነገር ገልጾ አይደለም። አይንም ጆሮም እንደዚሁም ደግሞ ልብን ሲገልጽ ትልቅ ትልቅ የሰው ልጅ ኡስታዝ እንዳሉት እንግዲህ የሰው ልጅ ሰው የሚያደርገው ልብ ነው። እና ሌላው አፈመን የምሺ ሙኪበን አላ ወጂ ወንድሜ ሰላም አጠቅሶታል። ሰዓትም የደረሰ ይመስለኛል። ወጀዛኩሙላህ ኸይር። አሰላሙ አለይኩም ወራህመቱላህ ወበረካቱ። አፎቱ ሊላህ በሉኝ ለምን ተባተበው ነገር። ሰላም አለይኩም። ሰላም አለይኩም ወራህመቱላህ ወበረካቱ። ሰላም አለይኩም ወራህመቱላህ ወበረካቱ። እኔ ሁሉንም ነገር ብለውታል። አላህ ሱብሃነ ተዓላ እንግዲህ በሰማነው የምንሰራ ያድርገን። ጀዛኩም በኸይረን ኡስታዝ። እና እንደዚህ እያወቅ ነው እየተረዳ ነው ስንሄድ ለእኛም ጠቀሜታ አለው እና አላህ ይጨምርለዎት ነው የምለው። ያው ያላህ ስብሃና ተዓላ ትልቅነት እንግዲህ ከስሞቹም ራሱ አልከቢር የሚለው ያው ድብቅን አዋቂ ሁሉን ነገር የሚያውቅ ስለሆነ በወፎቹም ተነግሮናል። አልሐኪም ፍጹም ጥበበኛ ስለሆነ ነው። አላህ ስብሃና ተዓላ እነዚህን ወፎች እየተቆጣጠራቸው እንደ ክንፋቸውን እየዘረጉ እንደሚሄዱ አላህ ስብሃና ተዓላ ያው ነግሮናል ማለት ነው በቁርአኑ። ሌላው ምንድን ነው በአንደኛው አያ ላይ የተናገሩት ማለት ነው ኡስታዝ፣ ያው እርዚቃትን አላህ ስብሃነ ወተዓላ ቢይዘው ኑሮ ምን ይውጠን ነበረ? ምክንያቱም አላህ ስብሃነ ወተዓላ ቢይዘው ከሰዎች ለማኝ ብንሆን ኑሮ ምን እንሆን ነበረ? አሁን ለምሳሌ ከና ሀይረ ማርያም የምንለምን ብንሆን ኑሮ ወላሂ በጣም ከባድ ነው። እንዴት ነው የምንሆነው ማለት ነው። አላህ ስብሃነ ወተዓላ ግን ይህን ነገር አውቆ አላህ ወፈቀን ማለት ነው። በሱ እጅ መሆኑ ትልቅ ነገር ነው። ሌላው ምንድን ነው አንድ ነገር አሁን ለምሳሌ ኦክሲጅን በምንወስድበት ጊዜ ማለትም አላህ ስብሃነ ወተዓላ አየር ንጹህ አየርን እያስገባን ኦክሲጅን እያስገባን እንደገና የተቃጠለ አየር እናወጣለን። ይሄ ነገር አሁን በሚሰጠን ጊዜ አንድ ቀን እንኳ አልቋል ብለን የምንሰጋበት ጊዜ የለም። ሁልጊዜ የሚጨምር የሚቀንስ ነገር የለም። ነገር ግን ከሰው ስጦታ ቢሆን ኑሮ እንዴት እንሆን ነበረ? ከነ ልጆቻችን ወጪውንስ እንዴት እንችለው ነበረ? ሌላው ደግሞ ምንድን ነው የአይናችን ባትሪ ብንሄድ ማለት ነው፣ አይናችን ሁል ጊዜ ባትሪ የሚያስፈልገው ነገር ቢሆን ኑሮ እንዴት ይውጠን ነበር? አላህ ስብሃነ ወተዓላ ግን ይሄው ሁሉ ነገር በእሱ እጅ ስላደረገው ያለምንም ችግር ማለት ነው ያለምንም ችግር መመራት ይዘናል ማለት ነው። አሁን ለምሳሌ ገንዘብ ይዘን መርካቶ የምንወጣበት ጊዜ አኗር መስጊድ አካባቢ ብዙ ለማኞች አሉ። አሁን ግማሹ ተሰድጄ ይላል፣ ግማሹ እንደዚህ ይላል፣ ግማሹ ግን በፖርሳችን ያለውን ገንዘብ ሰጥተን ጨርሰን ነው የምንመጣው። ግን ይሄ ኦክሲጅን ግን አላህ ስብሃነ ወተዓላ የማያልቅ የአላህ ስብሃነ ወተዓላ ትልቅነት በዚህ እንገምታለን ማለት ነው። አላህ ስብሃነ ወተዓላ እንግዲህ በሰማነው የምንሰራ ያድርገን። ሰላም አለይኩም። ቤት ውስጥ ቤቱ ንጹህ ነው፣ ምንም ቆሻሻ የለውም። በተለይ ዱላብ ውስጥ ይሄ ኮሜዲ ነው፣ የተለያዩ ነገሮች የሚቀመጡበት ቦታ ማለት ነው። ንጹህ ነው፣ ምንም ነገር የለውም። እዛ ውስጥ ማር አለ። ማር በሆነ በጉዛዝ በጠርሙስ ሊሆን ይችላል፣ በፕላስቲክ ሊኖር ይችላል። የተከደነ ነው፣ ምንም ነገር የሚያስገባው ነገር የለም፣ ሽታም የለውም። ዱላቡ ተዘግቷል። ስብሃናላ በሁለተኛው ቀን ወይም በሶስተኛው ቀን ከፍቼ ባንን ዱላብ በማይ ሰዓት ማሩ በጉንዳኖች ተዋሩ አገኘዋለሁ። በጣም ይገርመኛል። ከየት መጡ እነዚህ ጉንዳኖች? ማር እዚህ እንዳለ ምን አሳወቃቸው? አሸተቱት እንዳለ ማር ሽታ የለውም። በአይናቸው አይተውት እንዳለ ዱላቡ ተዘግቷል። አላህ ስብሃነ ወተዓላ ያለ ሂክማ በጣም ይገርማል። በጣም በብዙ ነገር ማየት ይቻላል። ሌላው ለምሳሌ እናቶች ብዙ ጊዜ በሚወልዱ ሰዓት ማለት ነው በውላዳ ሰዓት ያለውን ስቃይ ሁላችንም ሴቶች በተለይ የወለዳችሁ ይህን ነገር ታውቃላችሁ፣ ከእርግዝና ጀምሮ። ሌላ ቀርቶ ሀታ በወር አበባ ሰዓት ያለው ስቃይ ግልጽ ነው። በውላዳ ሰዓት ደግሞ በጣም ይመስላል። ያኔ አንዲት እናት ውላዳ ላይ በምትሆን ሰዓት ዳግም የምትወልድ እንኳን አይመስላትም፣ በጣም ከስቃይ የተነሳ። እንዲሁም አንዲት ሴት የምናደረግች ታውቃላችሁ፣ አንድ ጊዜ አሁን በቅርቡ የወለደች አንዲት ጓደኛ ነበረችኝ እና ምጥ ላይ እያለች ባሏ ይደውላል። በጣም ስቃይ ላይ ነበረች እሷ። ከኢትዮጵያ ነው የወለደችው። ባሏ እዚህ ሆኖ ሲደውልላት ቁጥሩን ያዩና የባሏ መሆኑን ሲያውቁ እሷን እንደፈለገ ስላወቁ ሞባይሉን ይዞ ለእሷ ሰጧት። ልክ አየችውና ሞባይል የሌለ ሀይሏን ተጠቅማ ሞባይሉን መሬት ላይ እንዳለ ስትወረውረ ብትል ትናለ ሞባይሉ ማለት ነው። በጣም ከመናደዷ የተነሳ እሷን ከመቅላቷ የተነሳ ካለባት ስቃይ የተነሳ ነው እንግዲህ ይሄን ያደረገችው። እና ይህን ነገር ስናይ ዳግም የምትወልድ አይመስልም። ግን ስብሃናላ ያላ ረህመቱ ይህንን ስቃይ እንድትረሳ አድርግና ልክ ልጅቷ ህፃኗ ሰምስት መጣለታ ሁሉ ስቃይ ረሳ ወደ ልጇ ልቧ ይሄዳል። ከዛም አልፎ ሌላ ሁለተኛ፣ ሶስተኛ፣ አራተኛ ልጅ እንድትወልድ ያደርጋል። በጣም ይገርመኛል። በዚሁ ጋር የተያያዘ ሆንም እናት በምትወልድ ሰዓት ወዲያውኑ የሚፈሰው ጡቷ ወተቱ ወደ 4000 ይበሉት 400 ይበሉት በሽታ ይከላከላል። በጣም ጠቃሚ ነው። በዚህ አጋጣሚ ልጆች ከወለደ በኋላ ወተት የከብት ወተት የምናጠጣ ሰዎች እንጠንቀቅ። በጣም ብዙ ህጻናቶች እየጎዳናቸው ነው። እና በጣም ይገርመኝ ድ ኡስታዝ ሲናገር ዶክተሩ ሲናገር ሚያንዚ የወሰድኩት ነጥብ ምንድን ነው ይህን ያህል በሽታ ይከላከላል የእናቱ ወዲያውኑ የሚፈሰው ጡት ማለት ነው ልጅቷ እንደተወለደች። ይህንን ጡት ይህ ሁሉ በሽታ አለ ወይ ብዬ ራሴን ጠየቁ። አስለን ይህ ሁሉ በሽታ አለ ወይ ብዬ ጠየቁኝና ይሄ ከዚህ ሁሉ በፊት አንዱ እንኳን በኔ ላይ አለመኖሩ አላህን በጣም እንዳመሰግን ያደርገኛል ማለት ነው። ይሄ ሁሉ ማስተንተን አለብን። ስብሃንአላህ ሁሉ በፊት አለ፣ ግን ከዚህ ሁሉ በፊት አንዱ እንኳን እኛ ላይ ሳይኖር የምንኖርበት በሙሉ አፍያ፣ ግን አንድ ቀን እንኳን አላህን ሳናመሰግን የምንኖር ሰዎች በጣም ብዙዎች ነን እና በዚህ አጋጣሚ ያላህን ኒዓማ በእያንዳንዱ እያስተነተንን እንድናመሰግነው ያስፈልጋል። ሌላ ከሰ ከሽንት ቤት ወጠን አላህን ማናመሰግን ስንቶቻችን ነን? በሽንት ተወጥረን በተግራ ተወጥረን ምንም የማንችል መንቀሳቀስ የማንችል በቃ እስከሚመስለን ድረስ እንትን ያለው ልክ ከሽንት ቤት ገብተን ያንን ቆሻሻ ካስወገድን በኋላ ግን አልሐምዱሊላህ አንልም። ረሱል ስለ ስለም እዚህ ላይ ያስተማሩን ዱዓ አለ። አልሐምዱሊላህ ለዚ አዝሀብ አኒል አዛ ዋፋኒ ሊመን ብሎ ያስተማሩን ዱዓ አለ። ለአፈር ሳዲያቁታል እና ምናል ሶስት ሞቻችን እንጠቀማለን፣ እንወጣለን፣ ሀላስ ሌላ ጊዜ ደግሞ እንበላለን። የዚህ ኒዓማ የኩላሊት በሽተኞች ያውቁታል በብዛት ማለት ነው። እና ይህን ሁሉ ማስተንተን አለብን። የዛሬው የቁርአን አያ በተለይ አውለም የሮለጠር የሚለው የቁርአን አያ እጅግ በጣም የማስተንተን ችሎታ እንዲኖረን ያደርጋል ብዬ ነው የገመትኩት ማለት ነው። ሌላው ሰዓት ግን እየወሰድኩ ነው፣ በቃ ሊመስለኝ ይህን ያልተተናገርኩ በቃኛ ማይክሪ ብዛት ምላው ከየ ما شاء الله بارك الله فيكم كلكم ما شاء الله كومنتو كدرسوم يبلطال يتسطو كومنتوچ بتام قنجو ناتشو الله يجمرلاچو الله يباركاتشو ان شاء الله غدي درسو يجبان مهد مهونن ياوكو يدكو اهون معناتنو اني هول دغزي كومنت سطو سطو سطو بي ماكورفو منادده ولزي يكون وندموچ አሁን እየተገለጸልኝ ሆዴ ያኔ ሰው እየገባው አያዎቹ ቁርአኖቹ በደፈናው እኔ በቃ እንትኑ ድርሱን ስትቼክ ሰሄድ የሚሰማኝ ስሜት እናንተ አታውቁትም። እኔ በጣም ይስማኛል። ገብቷቸዋል ወይ? ይሄን አያ እንዴት ነው የሰዱት? በሌላ ትርጉም ወስቶ እንዳይሆን እና ኮሜንት ሲሰጡ እኔ በጣም ነው ደስ የሚለኝ። ሁለተኛ درسو እንደ ተረዳችሁ በመጠኑ ለማወቅ ይችላልው። ሁለተኛ ከእናንተ ብዙ ማራለሁ እንጂ ሁለቴ ነው ብዙ ነው ማራው። ምሳሌ ስትሰጡ፣ ገጠመኝ ስትሰጡ፣ አያው በምን አይነት ተረዳችሁ ስለ አያው ስትደነቁ ራሱ ትልቅ እንት ነው። አሁን ኡሙሲሃም ያ አያው ያመጣችሁ እነቷ ነው። ዑለማዎች ካልሆኑ በስተቀር ከውስጥ ቆፍረህ ነው የምታወጣው ይህ ምስጢር እንጂ ማንም ሰው ቁርአን ፈስራለሁ ብሎ ሊያመጣው አይችልም። እና ኮሜንታችሁ እባካችሁ አሳምራችሁ ስታቀርቡት ሼኹ ራሱ ደስ ይለዋል፣ ህዝቡ የሚሰማም ጭማሪ ትምህርት ነው ለህዝቡ። እና አትጥሉት። መርዘም ጉዳይ ግን ሁላችሁም ያልወደዳችሁ ይመስላል ደቂቃው በማጠሩ ምናምን ትላላችሁ አይደለም? ግን አንድ ነገር ልጠይቃችሁ ወንድሞች፣ 10 ሰዎች ኮሜንት ከሰጡ እያንዳንዱ ሰው 10 ደቂቃ ከተሰጠው 100 ደቂቃ ማለት ነው። 100 ደቂቃ ማለት 1 ሰዓት ከ40 ደቂቃ ማለት ነው። ተሰወሩ ወንድሞች፣ እኔ 9 ኦክሎክ ጀምሬ 11 ጨርሳለሁ 2 ሰዓት ማለት ነው። እንደገና 1 ሰዓት 2 ሰዓት ሩብ ጎደል ከተጨመረው 4 ሰዓት ሩብ ጎደል ማለት ነው። ይሰለቻል፣ ሼሁ ይደክማል፣ ሰዎቹም እየወጡ ይሄዳሉ። ለዚህ ነው እንጂ እኔ እውነቴ ነው ልንገራችሁ፣ አሁን ረብዓት አልዓደውያ ስትናገር በሐቂቃ የለችም። አሁን ጠፋች፣ እንደ ጠፋች አላቅም። እሷ ስትናገር እስከ ፈጅር ብሰማት አልጠግባትም። እውነት በጣም ጥሩ ነው የምትናገረው። ደግሞ ምሳሌዎች የምታመጣው አያው የምታመጣው በጣም ቆንጆ እንትን ነው። ሙሲሃም ጠለቅ ያለ እውቀት አላት ስለ እንትኑ ስለ ቁርአኑ። እና እሷ የምታመጣው እንዲያውም በጣም እንትን ነው። እኔ አንዳንዶቹ የምትስቱትና ብዙ የማይገባችሁ እሷ ትገልጸዋለች። እና ኮሜንቱ ጠቃሚ ነው፣ ግን እያንዳንዳችሁ 10 ደቂቃ ከተሰጠ ቢያንስ 140 ደቂቃ ስለሚሆን እንግዲህ እኔ ለመውጣት ከፈቀዳችሁልኝ ይህ ሌላ ጉዳይ ነው። እኔ ግን 4 ሰዓት ቁጭ ብዬ 4 ቀን ማለት እኮ ነው ወንድሞች፣ ቅዳሜ፣ እሁድ፣ ሰኞ፣ ማክሰኞ 4 ቀን በየቀኑ 4 ሰዓት ከዛ በፊት ደግሞ 4 ሰዓት ተቀምጫለሁ በወንበር ምክንያቱም ይህ ሙሐደራ ወይም ይህ درس ዝም ብሎ አይደለም የሚመጣው ቀይ ደሮ አርደህ ወይም ነጭ በግ አርደህ አይደለም የሚመጣው ወነቴ ነው والله እኔ በዚህ የምቀመጥበት ኦፊስ መጣችሁ ብታዩ ከ15 ከ14 ከ13 የማይንስ መጽሐፎች እዚህ ተዘርዝረዋል አንዲት አያ በአስር በስምንት መጽሐፎች አይቼ ጨምቄ የዑለማዎችን ንግግር አይቼ ነው ማመጣው እንጂ ብዙ ጥረት ያስፈልገዋል እኔ አንድ درس ወይ ሙሐደራ አዘጋጅቶ የሚሰጠኝ ሰው والله በቀን ሙምኪን 10 ሙሐደራ ላድርግ ይችላልው አልহামዱሊላህ አላህ ሰጥቶኛል በጣም ጠንካራ የሆነ ችሎታ ሰጥቶኛል አላህ ችግሩ ግን ምንድነው ሙሐደራው ለማዘጋጀት 4 ሰዓት ከተቀመጥክ ሙሐደራው 4 ሰዓት ከወሰደ 8 ሰዓት ማለት እኮ ነው ባተሪ ይጨርሳል ሁለተኛ ደግሞ ያቺ አልጋ እንዳትረግማችሁ አኒ አጠገቤ ነው ያለችው አልጋው አመሸ ይያለች እርግማኗ ከሰነዘረች ወየላችሁ ወንድሞች እነቴ ነው ስለዚህ ያኒ ولأهلك عليك حق الله لا ولزوجتك عليك حق እንግዲህ ልብ በሉ ያኒ መርዘሙ እናንተ እንዳትናገሩ ሳይሆን ትንሽ ጊዜው ስለሚወጥ ነው ማይክ ፍሪ ደህና ደሩ እንግዲህ በዚህ ሸኛቸው አለው ትቸኙኝ ነገ የለንም መሰለ ኢንሻአላህ ባረከላሁ ፊኩም ማይክ ፍሪ